أعطيناك الكوثر فصل لربك وانحر إن شانئك هو الأبتر. بسم الله الرحمن الرحيم. قل يا أيها الكافرون لا أعبد ما تعبدون ولا أنتم عابدون ما أعبد ولا أنا عابد ما عبدتم ولا أنتم عابدون ما أعبد لكم دينكم ولي دين. صدق الله العظيم. مايك فري إن شاء الله. أستاذ ኦኬ፣ በጣም ቆንጆ ነው። ሐሰናት ብቻ ትንሽ የተጅዊድ ጉዳይ በደንብ ብትከታተል እንዴት ያምራል አቀራርህ። በጣም ውበት ይጨምር ነበር። በተለይ አሁን ኢኽፋ እና ቀልቀላ ቁል ያ አዩሃ ልካፊሩን ላ አዕቡዱ ማ ተዕቡዱን ወላ አንቱም ዓቢዱነ ማ አዕቡድ ቀልቀላ አለው። ከዛ ኢኽፋ ሶስት አራት ኢኽፋ አሉ ያለፍካቸው እና ኢኽፋ እና ቀልቀላ ሌሎቹም ያኒ ትንሽ አንድ ቀን እንኳን ግላንስ ብትሰጠው አንድ ቀን ብትከታተለው እንትን በጣም እንትን ሊያምር ይችላል። እና ጥሩ ድምፅ አለ፣ ጎረሮህ በጣም ቆንጆ ነው። እና ያቀራር እንትን ትንሽ ተጅዊድ ብትጨምርበት ሐቂቀተን ያምራል ነው ምለው። ናም እሺ፣ ወደ ተፍሲራችን እንሂድ እንሻ አላህ። የቁል ስብሓነ ወተዓላ ኢና ኢና እንዴት አንዳ አላህ አንድ አይደለም እንዴ ወንድሞች? እንዴት እኛ ይላለን ይላል? ይህ ቃል አሉ ዑለማዎቹ ሊለው የሚችል አላህ ብቻ ነው። እኛ የክብር ነው። አሁን ግን አንዳንድ ሰዎች ይላሉ፣ ለምሳሌ ጃንሆይ ኃይለ ሥላሴ እኛ ግርማውነታችን፣ እኛ ቀደማዊ ኃይለ ሥላሴ የኢትዮጵያ ንጉሰ ነገስት እኛ ይል ነበር። አንዳንድ ንጉሶችም አሉ እኛ የሚሉ። ላኪን ዋናው የተሰጠው እኛ አንድ ሰው ሆኖ እኛ የሚለው አላህ ብቻ ነው። እኛ ይላል ለክብር ነው፣ ለትዕቢት ነው። አላህ ደግሞ ትዕቢተኛ ነው። ከስሞቹ አንዱ ሙተከብር ይባላል። ኢዘን ኢና አዕጠይናከ ልከውሰር። ሁለት ካፍ አሉ፣ በመካከላቸው አሊፍ ላም አለ። እዚህ ላይ በጣም ብዙ ሰዎች ሲቀሩ ያስቸግራቸዋል። ኢና አዕጠይናከ አልከውሰር ነው፣ ግን ሲቀራ እንደዚህ ኢና አዕጠይናከ ልከውሰር ተብሎ ይቀራል ማለት ነው። ፈሰሊ ሊረቢከ ወንሐር ኢነ ሻኒአከ ሁወ ልአብተር። ሀዚህ ሱራ ወንድሞችና እህቶች የወረደችበት ትልቅ ምክንያት አለ። ይህች ሱራ ብዛት ስትወርድ በአንድ ምክንያት ነው የወረደችው። የወረደችው ምክንያት ዋሕድ ኢንሳን መልዑን፣ አላህ ጀዛውን ይክፈለውና መልዑን የሆነው ላኪን ነቢያችን ስ ሰለም እንዳሉ ነው። ሱብሓነላህ አለው አንድ ቀን ዩኽሪጁ ልሐየ ሚን ልመይት ويخرج الميت من الحي كموتى كبسبسى سو انتو طرو سو ياوطال كطرو سو دومو كافر يوطال اندالوت لجو يزي سو العاص بن وائل يبالال يسويو العاص بن وائل السهمي يبالال كافر يا نبياتين تلق طلات ينبرو نو بزو ايات سلسو وردوال انا لجو جن عمرو بن العاص يبالو بالفو سامت ندنغركواچو ግብፅን የከፈተ እሱ ነው። ግብፅ ነጻ ያወጣ በብዙ ሺህ ወታደሮች እና ከጠላትም ብዙ ሰው ሙተዋል፣ ከሱ በኩልም ብዙ ሰው ሙተዋል። መጨረሻ ግን ግብፅ በሮማውያን የምትገዛ የነበረችው ነጻ አውጥቶ እስካሁን ድረስ የውላችሁ 1400 ዓመት በእስልምና ቁጥጥር ስር አለች ማለት ነው። እና ትልቅ የጦር መሪ የነበረው ሚን ዱሃት አልዓረብ ይሉታል። ታውቃላችሁ ዱሃት አልዓረብ? ትናንትና ስለ ሙዓዊያ ስናገር የትናንትና ደርስ በነገራችን ላይ እውነቴ ነው፣ ያልሰሙት የተቀዳ ነገር ይስሙት። በጣም እንትን ነው። ብዙ ሰዎች ይሳሳታሉ በሙዓዊያና በአሊ ያለው ትልቁ ልዩነትና ለምን ጦርነት እንደተደረገ ማን ስህተተኛ ማን ሀቀኛ እንደዚህ ብዙ ስህተት እውነት ነው። ጃሂሉ ምኑም ይሳሳታሉ። የትናንትና ቅጂ ያለ ስሙት ነው ምላችሁ። እሺ እና ሙዓዊያ ሚን ዱሃት አልዓረብ፣ ዓምር ብን ልዓስ ሚን ዱሃት አልዓረብ። ዱሃት ምን ማለት ነው? ዳህያ። ዳህያ ተማጉተህ የማታሸንፈው ለማንኛውም ችግር መውጫ ማምለጫ የሚያገኝ በጣም ምን ልበላችሁ ስማርት የሆነ ሰው ማለት ነው። ወይም ደግሞ ተከራክሮ የሚያሸንፍ ከባድ ሰው ዳህያ ይባላል። ይህ ዓምር ብን ልዓስ ካነ ሚን ደዋሂ ልዓረብ፣ አራት ነበሩ ጠቅላላ የአረብ አገሮች ጭንቅላጣቸው ያዞሩት አራት ሰዎች ነበሩ። አንዱ ዓምር ብን ልዓስ፣ ዓምር ብን ልዓስ። ተማም እሺ። አሁን ግን ስለ አባቱ ነው የምንናገረው። አልዓስ እብን ዋእል ዋሊድ ዓምር፣ በሱ ምክንያት ነው ይህችን አያ የወረደችው ማለት ነው። ምን አለ ሰውየው? ነቢያችን ሰለላሁ ዐለይሂ ወሰለም ቃስምን ወለዱ። ከኔ ጋር ሁኑ ወንድሞች፣ በመካ ቃስም ተወለደ መጀመሪያ። ወሊዛሊክ ነቢያችን አበል ቃስም ተብሎ ነው የሚጠሩ፣ አቡል ቃስም። እሺ ቃስም ከተወለደ በህፃነቱ ሞተ። እንደገና ሩቀያና ኡሙ ኩልሱም ዘይነብ ተወለደችና ሙሽ ዘይነብ ሩቀያና ኡሙ ኩልሱም እንደገና ሞቱ። አሁን የነቢያችን ልጆች መሞት ሲጀምሩ ይህ ሰውየው ቁረሾቹን ሰብስቦ በዛ በካዕባ ስር ቁረሾቹን ሰብስቦ ምንድን ነው ይህ ሙሐመድ ነው ያስቸገራችሁ? አው እባካችሁ ተውት፣ ቆራጣ ሰው ነው አሉ። የተቆረጠ ዘር የሌለው የወለደው የሚሞቱ አብተር ማለት እሱ ነው። ህወ አብተር አስለን ሙሐመድ ህወ ረጅሉን አብተር። አብተር ማለት ምንድን ነው? ያኒ ትወልዳለህ ይሞታል፣ ትወልዳለህ ይሞታል። የተቆረጠ ማለት ነው፣ ዘሩ የተቆረጠ ዘረቢስ የሆነ ሰው። ተውት እስቲ እንዴ፣ ይህ ዘረቢስ የሆነ ዘሩ የተቆረጠ ሰው ነው አለ። ኢና አዕጢናከ ልከውተር ፈሰሊ ረቢከ ወንሐር ኢነ ሻኒአከ ሁወ ልአብተር። አብተር ማለት ነው። እሺ ወቃለ ሱዲይ ካኑ ኢዛ ማተ ዙኩር ረጁል። በቁሬሽ ጊዜ ያኒ ወንዶች ለሴቶች ምንም ነገር ሚዛን አይሰጡትም ነበር። ሴት ብትሞትም ብትኖርም እንዲያውም ራሳቸው ይገድሏቸው ነበር። ህፃን ስትወለድ ለምሳሌ ሐኑታ ካረገዘች፣ ሐኑታ አትፍሪ እሺ፣ ላንቺ አይደለም ሐኑታ በጃሂሊያ ማለት ነው። ሐኑታ ካረገዘች ምን ያደርጉ ነበር? ሐኑታን በአንድ ቦታ ይወስዷትና ጉድጓድ ይቆፍራሉ እዛ ከዛ ጉድጓድ ይቆፍራሉ። ሐኑታ ስትወልድ ልጅቷን እንግዲህ እዛ ጊዜ አልትራሶኒክ አልነበረም። የሚወለደው ልጅ ነው ወንድ ነው ሴት አያውቁም አይደለም። ስትወለድ ልጅቷ ወንድ ከሆነ ልል ብለው አቅፎ ይሄዳሉ። በቃ ሼክ ፉላን ጥሩ፣ እማማ እንትኑ ሐሊማ ጥሩ፣ እማማ ፋጢማ ጥሩ፣ በግረዱ ምናምን ይላሉ። ሴት ከሆነች እዛ የተቆፈረው መሬት ገና እኮ ነው። እናት ዋያየች፣ አባት ዋያየ። አባት ራሱ እኮ ነው የሚያደርገው። እዛ የተቆፈረው ከመወለዷ በፊት ይቆፍሩና እዛ ከተዋት ነበር። ልጅቷ እየሰማች እያየች ሞታለች። ሊዛሊክ አላህ ምን አለ? ወኢዛ ልመውኡደቱ ሱኢለት። መውኡዳ መውኡዳ ማለት በዙልምና በህይወትዋ የተቀበረች ህፃን መውኡዳ ትባላል። ነገ ትጠየቃለች ወይም እሷ ትጠይቃለች። ወኢዘ ልመውኡደቱ ሱኢለት ወፊ ቂራአ ወኢዘ ልመውኡደቱ ሰአለት ቢአይ ዘንብን ቁትለት። በምን ወንጀል ነው የተገደለችው ይህች ህፃን? ማን ነው እንደዚህ ያለው? የማን ሸይጣን ነው እንደዚህ ያደረገው? ይህ ነገር እንዴት እንደተጀመረ ነግሬያችሁ ነበር። የምታስታውሱ ከሆነ ሴቶች ልጆች መግደል የተጀመረው በአንድ ቁረይሺ በአንዱ አረብ ነው። አንዱ አረብ ስምንት ልጆች ወለደ። ስምንት ልጆች ሁሉም ሴቶች ናቸው። እና እቤቱ እያሳደጋቸው አንዷ ከነሱ እነዛ ዘራፊዎች የሚዘርፉ ሌሊት መጥቶ ከነዚህ ስምንት ልጆች ጠልፎ ወሰዳት ማለት ነው። ወስዶ አጠፋት። የት እንደሄደች አያውቅም። አባትዋ ወደዛ ወደዛ ወደዛ ሲሳፈር ሲመጣ ምናምን አጣት። በመጨረሻ ያንተ ልጅ እዚህ አገር ነው ያለችው አሉና ሄደ። እዛ ሄዶ ቤቱን አመለከቱለት። እዚህ ቤት ነው ያለችው ያንተ ልጅ አሉት። የዘረፋት ሰው እዚህ ነው ያለው። እሺ ብሎ በሌሊት ባልዋ ሲተኛ ማለቱ ነው፣ በሌሊት ቀስ ብሎ ግቢው ገብቶ እንደዚህ በሩን አንኳኳና ማን መጣ? ልጁ መጣች። ልጁ መጣችና ከፈተች። ስታየው ለካ አባቷ ለስንት ጊዜ ነው የተለያዩ፣ ተዘርፋ ነው የሄደችው። አባቷ እሷን ለማግኘት ስንት ችግር ነው ያገኘ። ምን አለችው? አባቴ አለችው። አዎ በመጣህበት ተመለስ አለችው። እንቲ ምን ነካሽ ልጄ? በመጣህበት ተመለስ፣ አለበለዚያ ባሌ እንቀሰቅሰዋለሁ፣ ከዛ ኋላ ጉድ ይፈላል፣ ሂድ ተመለስ አለችው። አለቀሰ ሰውየው፣ አዘነ። ልጄ አንቺን ለማግኘት ስንት ነው የጠርኩ ምናምን ሲላት፣ ሂድና ተመለስ፣ እኔ ጥሞኛል እዚህ በቃ ከዚህ አልሄድምና ባሌን እቀሰቅሳለሁ አለችው። ሰውየው እያሰበ መጣና እንግዲህ ልጃገረድ መውለድ እንደዚህ ነው። መጣና ሰባቱ ልጆቹ በሰይፍ ገደላቸው። ጃሂልያ ምን ታደርጋለህ እንግዲህ ጃሂልያ ነው። ሰባቱም ልጃገረዶች በቃ ምትርትር አድርጎ ገደላቸው። ከዛ በኋላ የእሱን ሱና ለመከተል ሴት ለካ አትረባም፣ ሴት ለካ አውራ ነች የሚባል ሸይጣን መጣና ኩክ አድርጎ ጠብሆ በጭንቅላታችሁ ላይ አስቀመጠና የተወለደችው እንትኑ አላህ የማይፈራ ከሆነ ይገድላት ነበር። ወኢዘ ልመውኡደቱ ሱኢለት ቢአይ ዘንቢን ቁቲለት ያለው አላህ ስብሃነ ወተዓላ። አሁን ምን ነበር እምነት ነበር በቁረይሽ? ምን ነበር? አንዱ ወንድ ሴት እንዳልኳችሁ ለሴት እንትን አይሰጡም። ወንድ ወልዶ ከሞተ ሁለተኛ ወንድ ወልዶ ከሞተ አብተር ይሉታል። ያኒ ይህ ዘር የሌለው ዘረቢስ የሆነ ሰው ብሎ ይሰድቡት ነበር። እና ለነቢያችን እንደዚህ አለው፣ ይህ ሙሐመድ እኮ አብተር ነው። ምን ነው ዝም ብላችሁ አታዩትም እንዴ? የወለዳቸው ሲሄዱ ብቻውን ሲቀር ምንም የሚረዳው ሰው የለም ብሎ ሰደባቸው ማለት ነው። ተማም فأنزل الله سبحانه وتعالى هذه السورة إنا أعطيناك الكوثر فصل لربك وانحر إن شانئك هو الأبتر يمسد بها لو السنة يتقرط أنجي أنت ما أدل لهم يميل آية ورد ماتنو. وروي أنه لما مات ابن النبي صلى الله عليه وسلم القاسم قال العاص بن وائل السهمي بوتر محمد عليه محمد كوتا قرات على بس دس لو قاسم سيموت او هو ابتر عليه اي لا عقب له كسبها لا ميكر لجلوم بعده. فانزل الله تعالى هذه السورة تحمل الرد لسو ملس لسات الله سبحانه وتعالى هذه السورة او الرد مالتنا على العاص بن وائل. تمام والبش عندنا ملسو العاص بن وائل نو. ሁለተኛ ለነቢያችን ብስራት ነው። እንዴት ታያላችሁ በመጨረሻው። ምክንያቱም ምን አለው? ኢነ ሻኒአከ ሁወል አብተር፣ አብሽር ያ ሙሐመድ፣ ይሄ ሰደበህ አልዓስ ብን ዋኢል እሱ ነው የተቆረጠ እንጂ አንተ አይደለህም የሚለው ብስራት መጣባት ነው። ቂለ ፊ ማዕና ልከውተር። እሺ ከውተር ምን ማለት ነው? ኢና አዕጠይናከ ሰጠንህ ማለት ነው። አልከውተር ሁለት ትርጉም አለው አሉ ዑለማዎቹ ሙፈሲሮቹ በሁለት ነው የተከፈሉ። ቃለ ሼክ ሳዕዲ፣ ሼክ ሳዕዲ የሚባለው አንድ ተፍሲር ያለው እንትን ነው። እሱ ምን አለ? ቆይ ጀዋሉን ልዝጋ። እና ምን አለ እንትኑ ሼክ ሳዕዲ? ኦኬ الكوثر مالت عليه، الكوثر مالت هو الشيء الكثير، الشيء الكثير، الخير الكثير، بزونا قر ترونا قر بزونا قر ستنا هل مالت نوال الشيخ السعدي، أوكي؟ والفضل الغزير በጣም ደስ የሚልህ ነገር እንሰጥሃለን፣ አብሽር ያ ሙሐመድ አብተር ብለው ቢሰድቡህ አንተ አብተር አይደለህም። እና አለዚ ሚን ጁምለትህ ብዙ ጥሩ ነገር እንሰጥሃለን፣ ከዚህ ጥሩ ነገር አንዱ ከውሰር የሚባለው አንድ ትልቅ ወንዝ ነው ለነቢያችን ሰለላሁ ዐለይሂ ወሰለም የውመል ቂያማ በጀና ወይም በአርድ አልማሕሸር የሰጣቸው ነው። ጠይብ ወሚን አልሐውድ ወአው እና እንደዚህ አሉ። አንዳንዶቹ ደግሞ ምን አሉ? ላ ከውሰር ማለት ወንዝ ነው፣ ለነቢያችን የሰጣቸው ወንዝ ነው። ወአውለ አልአቃዊል ያኒ ሰሒሕ የሆነው ግን አልከውሰር ማለት አላ ጀምሁር ዑለማ ብዙ ሰው ዑለማዎቹ የሰፈኑበት ነገር ነው። አነሁ ነህሩን ፊልጀና በጀና ትልቅ ወንዝ ለየት ያለ ለነቢያችን የተሰጣቸው ነው። አው ፊ አርድ አልማሕሸር ወይም ከጀና ቀጥሎ ወደዛ ሰዎቹ የሚቆሙበት ለፍርድ ቀን የሚቆሙበት እዛ ድረስ ይደርሳል ማለት ነው። እና እዛ ድረስ እዛ አርድ አልማሕሸር ይታያል። ከማ ጃአ ሙበይነን ፊ ልሐዲስ አሰሒሕ አን አነስን ቃለ ሰይድና አነስ ምናሉ በይነ ረሱልላህ ሰለላሁ ዐለይሂ ወሰለም ዛተ የውሚን በይነ አዝሁሪና ነቢያችን ከእኛ ተቀላቅለው ቁጭ ብለን ስንጫወት አሉ ኢዝ አግፋ እግፋአተን ነቢያችን ስ ሰለም ከእኛ እየተነጋገሩ የተጫወቱ እልም ብሎ ፈይንት እንደሆነ ሰው በቃ ዝም አሉ አለ። እንግዲህ ቁርአን ሲወርድላቸው እንደዚህ ነበር የሚሉት ነቢያችን በቃ እንደ ዘነጋ ሰው ወደ ሌላ ይሄዳሉ። በወዲያቸው ነው የምታያቸው እንጂ ጭንቅላታቸው የለም። ثم رفع رأسه لتقيت دقيقة زمالنا كذا نبياتين بقالنا متو لكن متبسما فجج يالو كان كلفو ده تنساسو فجج قالوا نبياتين فقلنا ما اضحكك يا رسول الله منو يا مياسك يا رسول الله قال انزلت علي انفا اهنا هون كنا انت يالو جبريل عندت سورة يزومت من دنج قال النبي صلى الله عليه وسلم بسم الله الرحمن الرحيم إنا أعطيناك الكوثر فصل لربك وانحر إن شانئك هو الأبتر يتشن وردتشن قالوا لنا كذلك قالوا من قالوا نبي يتشن ثم قال أتدرون ما الكوثر كوثر من دنوتاك ألا تشوالوا قلنا الله ورسوله أعلم كذلك نبي يتشن قالوا فإنه نهر وعدنيه ربي عز وجل فيه خير كثير عند تلك ونزنو الله سبحانه وتعالى يهلان تنو بلو قالي قبالين السنو زاري انجلي بقرآن أرغو أرغا قتالين ألو هو ألو نبيات شمن ألو هو حوض تلك يوها ونزنو اندزي ترد عليه أمتي أمتي بزا كأدم جمروس كيوم القيامة يالله سو صحايب أنا تاتشن لاي وردة ستاكات لن بتقام سو سيساك أي عندان دو لابو اسكي قلبتو عندان دو لابو اسكي جرباو لاي عندان دو لابو اسكي أفو درس عندان دو دمو بلابو است يميوات كتصحايك أتقلو يتنسى بزاقزي الله سبحانه وتعالى لأمته يفلقات الله يفلقات شون كأمته بزا كوثر يمبالو حوض إزا يمتويت أتعلو وعلو نبياتشن تمام. يقول فإنه نهر وعدنيه ربي عز وجل فيه خير كثير هو حوض ترد عليه أمتي يوم القيامة كذا سلزيه ونزلنا سلزيه حوض سنقروا منالو آنيته ብርጭቆችና ካሶች እዛ የተቀመጡ አለ ውሃ የምንጠጣበትና ኸምር የምንጠጣበት ብርጭቆችና ካሶች። እሺ አንየትሁ አደድ ንጁም ሰማ አላሁ አክበር በሰማይ ያሉ ከዋክብትና ስታርስ ቆጥረህ የማይጨረሱ እና የብርጭቆና የካሱ ቁጥር ይህን ያህላሉ አለ። ፈየክተሊጁ ልዓብዱ ምንሁ فأقول ربي إنه من أمتي كني صحابة يمتعنا الزا لمقبات سيلو يكلك كلالو لمقبات الزا كالزا لمتأتات يكلك كلالو فيقول نعمنا يا ربي إن زيكو كني قاي نبرو يني صحابة ناتشو يني أمتكو ناتشو بيسكراكر فيقول ما تدري ما أحدث بعدك كانت بحالا من دتك السثتك ألا كم እነዚህ ካንተ በኋላ ዲናቸውን የቀየሩ ማዕስያና ፍጁር ፈሳድ ያበዙ ናቸው ይሉና هذا لفظ البخاري ይህ ቡኻሪ ሐዲስ ነው قال رسول الله صلى الله عليه وسلم لما بل الى حديث منالو لما عرج بي الى السماء يعني معراج ودى السماء جبريل يزون سيهد اتيت على نهر حافتاه قباب اللؤلؤ ناب عند تلك ونز درسننا بالماز يتسرى انتنو تعرفوا تعرفوا الذي بالماز يتكببه عند تلك ونز اغنيه عليه فقلت ما هذا يا جبريل من دنويه قال هذا الكوثر الذي أعطاكها ربي فإذا طينه كذا نبي من قالوا جبريل يهكو كوثر يمي بالو الله ستهنو بلو أبسرني الزاقزي فإذا طينه كذا سيايو أو بيتشا أو طينته مسك أظفر الله أكبر أو مسكنو شتاو بتقام يقالي يبلت أمسك يمي بالو يجنا شتونو እና ጭቃው ራሱ ሸተው እንደሚስክ ይሆናል ይላሉ። طيب شك الراوي عن انس رضي الله عنه سئل رسول الله صلى الله عليه وسلم ما الكوثر قال ذلك نهر اعطانيه الله يعني في الجنه اشد بياضا من اللبن نچ ነው እንዲያም ከወተት በላይ ነጭ ነው አሉ ነቢያችን واحلى من العسل ከማር በላይ የሚጣፍጥ ነው አሉ እንዴት ምን ሊሆን ነው እንግዲህ ከወተት በላይ ነጭ ከሆነ ከአሰል በላይ የሚጣፍጥ ከሆነ اللهم يا ربي اسقنا من هذا الحوض ይሄ ነው ምን ይችላል አንተ ጌታዬ ሁላችን በዚህ ሩም ያለን ከዚህ ወንዝ አጠጣን እንላለን طيب ከዛ በኋላ اشد بياضا من اللبن واحلى من العسل فيه طير اعناقها كاعناق الجزور سبحان الله اذا يمين سففوا وفوتشالو انغتاچو بቻ يجمل انغت يمسلال بتام رجاجم يهون وفوتش اذا قنجنا يالاچو بكلر يتسرو بياينتو انتنالو وفوتشالو اذا يلال قال عمر يهن نغر سيسمع سيدنا عمر من عليه يا رسول الله نعم إن هذه لناعمة انتي وفوش يلبت ونزو كمار ولا لا بلا يمتأفد كبردو يمكزكز اندقنا دمو كوتث يبلت النجي هوني إنها لناعمة بتقام نعمانو انقدي علي نبيه شمنا له وآكلها أنعم منها السوا نعمانج تأفاج نج السوان مبلا السوان متأتا أكلها يعني وفوش مالت نوزا ولحم طير مما يشتهون إلى الله إن الزا وفوش مبلا دمو كوفوش يتأفت أسون والو يقول لك شو ملس مار يميهل تياكت أيك عمر نبيات شن دمو أسر اتف ماري هوني ملس ملس اللت إنها لناعمة سل عمر نبيات شن منالو آكلها أنعم منها أخرجه الترمذي وقال حديث حسن صحيح طيب عن عبد الله بن عمر بن العاص العاص بن وائل الله قطبتنا يسو لجنو عبد الله يعني يسو يلج لجنو عبد الله بن عمر بن العاص رضي الله عنهما قال رسول الله صلى الله عليه وسلم حوضي يعني ونزكو كوثر مبالو مسيرة شهر من يعني قمته يا عند ور باجر هيدها تشرسو يا ونز ماؤه ابيض من اللبن وريحه اطيب من المسك وكيزانه يعني سينيو مالت نو سينتنو برچقو متطابت انتن كنجوم السماء من شرب منه لا يظمأ ابدا عند جزي فت بلو كذا كتطا عند سو لزل الم ما تياتقهم كل غزي ل لانجويمنت نو متطا انجي سلطما ادلم يمتطاو كذا بحالا طيب عن انس رضي الله عنه ان رسول الله صلى الله عليه وسلم قال لا يريدن علي الحوض رجالا ያኒ የማቃቸው ከኡመቴ ሰዎች በዛ ፈለጉ በዛ እንትኑ ወንዙ ሆኜ የኔ ኡመት ብዬ ስጠብቅ አንዳንድ ሰዎች ይመጡና ምመን ሰሐበኒ ያኒ የኔ ሰሐባዎች የኔ ባለ ደረቦች ይመጣሉ ሐታ ኢዛ ሩፊዑ ኢለየ እኽተለጁ ዱኒ ወደ እኔ ይመጡና ወደ እኔ ሲደርሱ መላእካዎች አምጥተው በእጃቸው ሳብ አድርገው ከኔ ያስርቋቸዋል። ፈለአቁለነ ኢረቢ በዛ ጊዜ ጌታዬ ምነካ ምንድን ነው ኢረቢ አሰሓቢዩን አሰሓቢዩን ያ ረቢ ምንድን ነው የኔ ሰሓባ እንደዚህ አድርገ ከኔ ታርቃቸዋለህ? ናዓም ፈለየቁለን ከዛ በኋላ ምን ይሉኛል አሉ ኢነከ ላ ተድሪ ማ አሕደሱ ባዕደክ ካንተ በኋላ ያደረጉት ስራ ብታቅ ኖሮ አንተ ነበር የምትረግማቸው ይሉኛል። የሩዱ አለየ ናሱ ምን ኡመቲ ከዛ በኋላ ምን አለ ነቢያችን ምን አሉ አላህ ነው የመሰከረው እነዚህ እኮ ካንተ በኋላ ያበላሹ ሰዎች ናቸው ሲሉኝ ፈአቁሉ ሱሕቀን ሱሕቀን ቡዕደን ቡዕደን እላለሁ። አላህ ያርቃችሁ፣ ዘወር በሉ ከኔ፣ እዚህ አትምጡ፣ ባካችሁ መላእኮቹ ውሰዷቸው፣ አጥፏቸው እላለሁ። ጠይብ ከሰሓባዎች እንደዚህ አሉ እንዴ? ናዓም ቃለ ልዑለማ ሃኡላኢ አለዚነ ቂለ ፊህም እነከ ላ ተድሪ ማ አሕደቱ ባዕደክ ሁም ነውዓን ሁለት አይነት ናቸው። አልፊአቱ ልኡላ هم الذين ارتدوا في زمن النبي صلى الله عليه وسلم في زمن أبي بكر سيدنا رسول الله صلى الله عليه وسلم بهوتات شوية اللو تروس حباو چنبرو كنبيات چنبوهالا يكفرونا زكاة النساة انبلو حماتات شوية يكيرو نبرو ومنعوا الزكاة وارتدوا عن الإسلام وقاتلهم أبو بكر فهزمهم شر هزمة هزيمة منهم من تاب لا منهم من مات كافرا وقليلا منهم من تاب النزيه بتعم تلك تورنت سيدنا أبو بكر الصديق يا شنف بتورنت نزيه تورنت يا التاينو سكارباشينو يموت سو وندمج مسيلم الكذاب يمبالونا يا نبي يا أبو بكر وتدرش دمو بخالد من الوليد يمين مرة بزي بدرعيات أقبنو حديقة الموت سكمي بال درسي يا سفر በጦርነቱ ሰው በመሞቱ በመብዛቱ ሰው የሞተ ሰው በመብዛቱና ደም በመከሰከሱ እንደዚህ ሐዲቀት ልሞት ያኒ የደም የሞት ጋርደን ተብሎ ተጠራ። እስከ 40 ሺህ ሰው ነው የሞተ እዛ ጊዜ። እና እነዚህ ዲናቸው የቀየሩ ዘካት አንሰጥም ያሉ እነሱ ናቸው እነዚህ። ኦኬ፣ ይህ አንድ ቡድን ነው፣ ይህ አንድ አይነት ነው። አልፊአቱ ሳኒያ ሁም ለዚነ ብተደዑ بدعا لا تخرج عن الإسلام لثني يا بودن بدعا ما يرغو ينبرو جن كسلمنا ما يسوت بدعا أصحاب البدع الذين لم يخرجهم بدعتهم عن الإسلام كسلمنا ما يسوت بدعا ما يرغو ينبرو نبياتنا الزاق زي قطع باتشوال نا كحوض كنبياتنا فلق متأتات እድል አይሰጣቸውም። ተማም ከዛ ቀጥሎ ደግሞ ትላልቅ ወንጀል የሚያደርጉ የነበሩ ትላልቅ ወንጀል ቢድዓ ምናምን ፈሳድ ፍሱቅ የሚያደርጉ የነበሩ ግን በሽርክ ያልሞቱ በኢማን የሞቱ ሰዎች ማለት ያኒ ከተውሂድ አልወጡም ላኪን ብዙ ወንጀሎች የሚያደርጉ የነበሩ ናቸው። እና አንደኛው ቡድን ምንድን ነው የከፈሩ ናቸው። ሁለተኛ ግን አልከፈሩም ግን በጣም አላህ የሚያስቆጣ የሚያደርጉ የነበሩ ከዛ የነቢያችን ከውሰር የሚባለው አትጠጡም ተብሎ ይቀጣሉ ማለት ነው። ቃል አልቃዲ ዒያድ አሁን አንዱ ሰለፊ ነው ምን አለ አሐዲስ አልሐውድ አለ አልሐውድ ያኒ አልከውሰር ልብ በሉ ወንድሞች ይህ ከውሰር የአንድ ወር መንገድ የሆነ ከዋክ እንትኑ ብርጭቋችሁ እና ካሰዎቹ ከሰማይ እንትኑ በሰማይ ያሉ ከዋክብትና እንትኑ ከዛ የሚበዛ ቁጥራቸው እንደገና ከማር ወለላ የሚጥም እንደገና ከወተት የበለጠ ነጭ የሆነ ነገር ይህ ነገር አለ الفضيل بن القاضي العياض من عليه الإيمان به فرض، الإيمان به فرض، والتصديق به من الإيمان. حوض الرسول صلى الله عليه وسلم كوثر منورو لك تلك إيمان نو فرض نو بس يكفر كتا كسل من ناي وطال، وهو على ظاهره لك نبياتشن اندالوت كذا أنك أمر أنك أنس. نعم ياندور من قد نو نج نو كزكزا نو كمار ولا بلا انتني لال كواك انتنو دمو كاسو تشونا برشو كواتشو دمو كشارك كستارو تشيمي بلتونا تشو إلان. ولا يختلف فيه أحد بزي حديث أنت سون كوان، حديث هذا اللم ضعيف نو موضوع نو يا لي اللم، بل هو حديث متواتر. يجي متواتر يمتبالو لما جمرا نو متسمواتي على شو هذا اللم الشيء من دنو متواتر. متواتر مالت وندموش حديث النبي صلى الله عليه وسلم هنو أنت سو خلافي لللبت نقر كصحيح بلاينو. حديث تاك الله شو حديث صحيح، حديث ضعيف، حديث موضوع، حديث مكذوب، حديث مرفوع، حديث منقطع، حديث مقرمط، نزياله بزو عينة حديث نقال له أدلم الشي كفتنيا لك بقرآن درجة ميتاي يوغن حديث متواتر إبالال. متواتر مالت منم ترتاري للو منم عينة دكمتي للو حديث متواتر. إذن حديث الحوض حديث الكوثر هو حديث صحيح الإيمان به واجب. وتعلمون يا أخوة أن مدة أرض المحشر يا أرض المحشر قزي سنتنا وتاك الله شو أندموش إزا فرد كما ستأتب في تكونو يفرق أنو ناتك لالا يسولج يتبالو يمكوم ببتبوتانو يا الله فرد كما ستأتب في لام سأمت بقرآن ترقاق قتلت بحديث ترقاق قتلت جميع العلماء يتسمموا بد بزا بوتا لام ساشي لام مست أمت هذا اللهم وندموش أم مست متو أمت هذا اللهم أم مست شي أمت هذا اللهم 50,000 أصلنا الدنيا سكهون درس سنت هنا أم ساشي على درجة شو النزي ساينتيست شو ملوش توت باكاتش يقدر تخمينات إن قمتنا لكن بقونة بالنمت سيدنا آدم عند شي أمتنا يا درجو كذا قتلوا سيدنا نوح متى عند شي ولت متو أمتنا يقويو كذا قتلوا عاد متى ثمود متى يعني قفا بالعند شي عند شي نو ينورو كذا بهلا إن موسى متو يتكرر نبيوش متو كذا هلا نبياتشن متو أنشي أرث متو هنوال أتكال لهم بالناي كم ساشي بلا أمت أيهونم كأدم جمورس كهون درس. لكن بمريته لا يمنك أمو حساب ما شنو مجمرو يتبالي بس هاي السر يمنك أمتو أم ساشي أمترو 50,000 سنة. نعم ثابت بالقرآن والسنة وإجماع العلماء، وفيه من يصل عرقه إلى ركبتيه وإلى سرته وإلى حقويه ومن يلجمه يهن انتنو لابو بزاب لابو استقبتو ميك أبرو بزو سوالي. في هذا الموقف بزي بتقام بتقام انقب قابي هونو وقتنا بتقام ياسفر وقت سوو تشالو بتقلا سر كتش بلو كذا كنبياتشن كوثر يميت أدو سوش هالو تقلاب تشاد اللي ميميس ست أتشون دموش لا كتقلاب لاي بالماز يتسرى ورق يكامتونا دامنا متى براس أتشو لاي تهونا اللي كذا نبياتشن بإجات شو كذا كوثر يتبالو ونز بإجات شو ياتتو أتشوال إنزي سوش مانا شو. اللهم اجعلنا منهم يا رب برحمتك اجعلنا منهم. طيب مجمّر يا نبياتين يمسكر الله تشو قال النبي صلى الله عليه وسلم سبعة يظلهم الله يوم لا ظل إلا ظله تحت ظل الله عليه سبعة يظلهم الله تحت ظله يوم لا ظل إلا ظله يوم القيامة يا الله تألا كان هنا بستكر تألا يللبت بوتا الله بتألا سرم ياسكمت أتشو سبعة سوچالو تبلوال كان الزيه لما تكس انقدي سباتهم عندك ان شاء الله جزيك كاغنين ድሮ እንኳን ገልጫቸው ነበር። አሁን አንድ ቀን እንሻአላህ ሰባቱም እንገልጸዋለን። ቢያንስ ቢያንስ ከነሱ አንድ ብናገኝ እሺ። ከነዚህ ሰባት አንዱ ለአላህ ብለው የተዋደዱ ናቸው። ረጁላን ተሐባ ፊላህ ተፈረቀ ፊላህ፣ ለአላህ ብለው የተዋደዱ ከነዚህ አንድ ናቸው። ወዘከረ ሚንሁም ረጁላን ተሐባ ፊላህ ወተፈረቀ ፊላህ ወሸረሐ ሀዛ ልሐዲስ ቢሐዲስን አኸር። ይህ ሐዲስ በሌላ ሐዲስ ተተረጎመ። ምን አለ? የቁሉ ነቢ ስ ሰለም ሪጃሉን ዩጅሊስሁም ላህ ተሕተ ظልህ ወሁም ዓላ መናቢር ምን ሉእሉእ አው ኑር ተቅቢጡሁም ልአንቢያ። ስብሓን ላህ አልዓዚም። ነቢዮች ራሳቸው ሲያዩዋቸው ግርም ይላቸው ይገረማሉ። ነቢዮች ምን የሰሩ ናቸው እነዚህ ብሎ ይገረማሉ ነቢዮች። እና መንበራቸው የሚቀመጡት ወንበር በአልማዝና በብርሃን የተሰራ ነው። ከዛ በኋላ ይህን ነገር ሲሉ ነቢያችን ይህን ነገር ሲናገሩ አንዱ በአምስተኛው እንትን ነበር፣ በመስጊዱ ነው የሚናገሩ ነቢያችን። ራቅ ብሎ ከነቢያችን በመስጊዱ ቁጭ ብሎ የነበረ እየተንፋቆቀ እየተንፋቆቀ እየተንፋቆቀ ወደ ነቢያችን ቀረባልና ቃል ያ ረሱላላህ ምንድናቸው እነዚህ? ሲፍሁም ለና እንዓትሁም ለና ያ ረሱላላህ ነኩኑ ሚስለሁም። እነዚህ ሰዎች ማን ናቸው እነዚህ? ግለጽልን እስቲ እንደ ነሱ ለመሆን ለመሞከር። ወንድሞች እየሰማችሁኝ ነው? እስቲ እንሞክር እንደ ነሱ ለመሆን። በቃ ለአላህ ብለው የተዋደዱ ናቸው፣ ሌላ የላቸው። እሺ በኢትዮጵያ ስንት ቀቢላ አለ? ብዙ ቀቢላ። የታወቁ ትላልቅ ቀቢላ ኦሮሞ፣ ጉራጌ፣ ስልጤ፣ ትግሬ፣ ምን የፈለጋችሁን በሉ አይደለም። እነዚህ ቀቢላዎች በቀቢልነታቸው የሚመኩ ከሆኑ እንዴ እንኳን ከዚህ ውሃ ሊጠጡ ሽቶ ማያገኙ። እውነት እውነት በቀቢላቸው በዘራቸው በጎሳቸው ቤተሰባቸው የሚኮሩ ከሆኑ ምንም አይነት ከዚህ ወንዝ የሚጠጣ ሰው የለም። እና ሰውየው መጣና ያ ረሱላህ ግለጽልን እስቲ እነማን ናቸው ብሎ ሲጠይቁ የቁሉ ነቢ ስ ሰለም ሁም ሚን ኑዛዕ ልቀባኢል። መጀመሪያ ያሉት ነቢያችን እነዚህ ሰዎች ከተለያዩ ጎሳና ቀቢላ ናቸው አሉ። ተመልከቱ፣ ያ አዩሀ ናሱ ኢና ኸለቅናኩም ሚን ዘከሪን ወኡንሳ ወጀዐልናኩም ሽዑበን ወቀባኢለ ለምን ሊተዓረፉ። ቀቢላ፣ ጎሳ፣ ነጭ፣ ጥቁር፣ ጆርዳናዊ፣ ኢትዮጵያዊ፣ ኦሮሞ፣ ትግሬ ምናምን ያደረግናችሁ እኮ ዋናው መልእክቱ ሊተዓረፉ እንድትተዋወቁ ነው። እንዴት ጌታዬ? ጎሳ እናንትን ከሆነ እንተዋውቃለን። አው ጎሳና ቀቢላና አገር ባይኖር ኖሮማ እንደ ከብት እንሆናለን። ከብቶች በዓለም ያሉ ከብቶች አሁን በአንድ ቦታ ብትዘረጋቸው ማን ማንን ያውቃል? ምንም። ማን ነው የማን ልጅ ነው? ምንም የሚያውቅ የለም። ላኪን ነቢ አላህ ስብሓ ተዓላ ቀቢላው፣ ጎሳው፣ ዘሩ የአገር ልዩነት ያደረገው እንድንተዋወቅ ነው እንጂ አለ ከዛ በኋላ ان اكرمكم عند الله اتقاكم ማን ይበልጣል ብለን ከጠየቅን ግን አላህን የፈራ እሱ ነው በጣም በጣም አላህ የሚወደው አለ። اذن ምን አሉ ነቢያችን ሰለም هم من نزاع القبائل በየአይነቱ ጎሳዎች የተሰበሰቡ ናቸው። ምን ያደርጋሉ ያ رسول الله? ከተሰበሰቡ እየተጫወቱ ينتقون الكلام ሲነጋገሩ ከአፋቸው የሚወጣ ቃላት እየመረጡ እየመረጡ ነው የሚያወጧችሁ የሚያወጡት። የንተቁን አልከላም ከማ የንተቂ አኪል ተምረ አተምር። አንድ ተምር የሚበላ ሰው እኮ በሳህን አርገህ ተምር ስትሰጠው ዝም ብሎ እንደ እንጀራ አይደለም የሚበላው ተምር። ላ የበሰለ ያልቆሰለ ጥሩ የሆነ ያኒ እንደዚህ እየመረጠ ነው አንድ ሰው ተምር የሚበላ አይደለም። እነዚህ ሰዎች ደግሞ አስር ሰዎች ሆነው ቁጭ ብለው ምሳ በልተው ሲያወሩ አንዲት ቃል ከኔ ወጥታ አቡ አኒስ እንዳታስቆጣ፣ አቡ አኒስ ደግሞ ከኔ አንድ ቃል ወጥታ ያኒ ሐሰናት እንዳታስቆጣ፣ ለእኔ ይክፋኝ ላንተ ይጣምህ እየተባባሉ ያኒ ቃላቶቹ እየመረጡ የሚነጋገሩ ሰዎች ናቸው። ከፍቅር የተነሳ ለአላህ ተብለው የተዋደዱ ማለት ነው። ثم قال سبحانه وتعالى نا النزيه ناتشون قدي سلزي إنا أعطيناك الكوثر كوثر مبالو ونزنا حوض ستنحل شي طيب كذبها لا ونزو النقر بدم بقلس أثنا أهون دقلس كثنو قطلو من على الله سبحانه وتعالى إنا أعطيناك الكوثر فصلي لربك. إذن يا محمد ይህ ያንተ ጠላት አብተር አብተር ዘረቢስ የሚሉህ ያሉ ላ እነሱ ናቸው አብተር። አንተ ብቻ አላህ የሰጠህ ኒዕማ አስታውሰህ ፈሰሊ ሊረቢከ ወንሐር ያዕኒ ላ ቱሰሊ ወላ ተስጁድ ኢላ ሊላህ ወያ ኡመተ ሙሐመድ ላ ተስጁዱ ወላ ተርከዑ ወላ ጎንበስ ቀና ትበሉ ኢላ ሊላህ ወትሩክ ጀሚዕ ልአሊሃ ከአላህ ሌላ ጤፍ የሚያህል ነገር ኢላህ ቢኖርም ተውት። አለቲ ትዕበድ ምን ዱን ላህ ያዕኒ መን ሰላ ሊገይር ላህ ሙሽሪኩን። ጠይብ ወቢሃዛ ልወዝን ቢሃዛ ልወዝን መን ሰላ ሊገይር ላህ ሙሽሪክ ብለናል አይደለም? በዚህ አይነት ሚዛን በልክ በልክ በዚህ ሚዛን ደግሞ ከአላህ ሌላ ብሎ ያረደ ደግሞ ልክ ለሌላ ብሎ እንደሰገደ አንድ ነው። لأنه فصلي لربك وانحر يمتار دولة لالله يمتسق دولة الله انجي للا بله اندات تارد للا بله اندات سقد. من نحر لغير الله فهو مشرك. هذه الآية يا أخوة يهتشن أهون يا نببنات آية فصلي لربك وانحر. جميع إخواننا الذين يذبحون للولي وللقبر فهم على خطر በጣም በጣም አደገኛ የሆነው እና ከአላህ ሌላ ብሎ የሚያርድ በጣም አደገኛ ነው። ላኪን ሁናከ ሸይ ኸጢር ጅደን። እኔ አሁን ሙሽሪኮች ለማለት አይደለም እንትን የከበደኝ ላ አንድ ነገር የሚገልጸው ነገር ስላለ ነው። ያኒ ለሌላ ለወሊ ብሎ የሚያርደው ሙሽሪክ ነው ለማለት ትንሽ ያዘገየሁት ምንድን ነው አንድ በጣም አደገኛ የሆነው ነገር አሁን ልገልጽ ነኝ። በተለይ በተለይ እኔ አንድ ነገር የምለው ነገር አለ ወንድሞች። አሁን በዚህ ሩም ያላችሁ 226 አላችሁ፣ ኢንሻአላህ 250 ይደርሳል በቅርብ በዚህ አንድ 10 ደቂቃ። እኔ አንድ ነገር አደራ ልበላችሁ፣ ዑለማዎች ካሉ እዚህ ሩም አሁን የሚሰሙኝ ከሌሉ ጥሩዋቸው። ዑለማዎች ካሉ እውነቴ ነው አሁን በሚለው ወይም ከኔ ጎን ሆነው ያብራሩት ወይም ይከራከሩኝ፣ እኔ ስህተተኛ ልሆን እችላለሁ፣ ምንም አይደለም፣ እጅ እሰጣለሁ። ወይም ደግሞ እውነትህ ነው ብሎ ከኔ ሆነው ይከራከሩና ለኡማው እንድናሰማ። ከኔ ጋር አላችሁ ወንድሞች? ዑለማዎቹ አንድ ዓለም ቢኖርም እጁ አውጥቶ ሼክ ተሳስተሃል፣ እንደዚህ መሆን አለበት ይለኝ ይበለኝ፣ ልማር ነኝ እኔም ወላሂ ወላሂ። በደንብ አድርጎ ካስረዳኝ ከስህተቴ ወደ ኋላ እመለሳለሁ። ላ የምለው ነገር ትክክል ከሆነ ደግሞ እጅ ለእጅ ተጨባብጠን ለዛ ለጃሂሉ እናስተምር። እሺ እንግዲህ የምለው ነገር ልጀምር። ሁናከ ሸይ ኸጢር ሊልጋያ እኽዋ፣ በጣም በጣም አደገኛ የሆነው ነገር በኡመታችን ያላለ ምንድን ነው? نحن درسنا أن الشرك كبير والشرك صغير. قلت التمارة يمار شرك، هناك شرك أكبر وشرك أصغر، وهناك كفر أكبر وكفر أصغر، وهناك نفاق أكبر ونفاق أصغر. الكفر أكبر، شرك أكبر، نفاق أكبر. دمو صغير عليه، صغير شرك عليه، صغير كفر عليه، صغير نفاق عليه. يهنا قر አሁን እንግዲህ ብዙ ጊዜ ነው ያስተማርኳችሁ፣ ከዚህ እንጀምር እንግዲህ። ኦኬ አልአን እንዝሩ፣ አሁን ተመልከቱ ወንድሞች። ستات يمي الدرقو تملكتو بعد ما من تعلم قليلا تنش يتمارو سوچالو لكن يتكلم كثيرا يتمارو افن يمتهلج يمنا قرو احد ترارا يالفال يمنا قرو مثال الاستاتشو النموش رجل ذهب الى مزار احد الاموات عند سو ودا عند قبر ولي يميلوت قبر በየአመቱ ዚያራ የሚደረግበት ወደዛ ሄደና እዛ የተሰራው ምግብ በላ ረብዙ ሺ ነው የሚበሉ አይደለም እኛም በህፃነታችን በላ ነበር በላ ከዛ በዛ ዚያራ የተደረገው ምግብ በላ እንግዲህ አሁን ይሄ ነገር መስረጃ ያስፈልገውም خلق كثير ነው مناየው بشخ نور حسين طلال الدين بشخ عبد القادر الجيلاني بشخ عبد السلام بشخ السوقي بشخ من من من من በየአመቱ ስንት በሬ የተራደ ብዙ እንትን ይደረጋል ከዚህ ሄደና ከዚህ ምግብ በላ ኦኬ يقولون من يلالو من اكل طعام ما ذبح هناك بزال ولي بلو زياره يتدرجو بزا يبلا كذا مግብ كمرقو كنجراو يبلا فهو مشرك كافر يلالو اوكي يهن ستت نو لمارم يمطاهو هوني እንጂ ከአላህ ሌላ ለሌላ ያረደ ካፍር ነው ማለቱ አልከበደኝም ወካፍር አስላን لكن هذا الخطر انقلصوا مثلا اجتمع في قبر الشيخ نور حسين طلال الدين بالبقروس يالو بذا ولي يميلوت سو الشيخ نور حسين طلال الدين 10 شي سو تسبسب بذا بقناچو ማለትነው 10 شي سو تسبسب መቶ በሬ ተረዱ ከነጋላችሁ እሺ من هؤلاء الذين اكلوا ከነዚህ 10000 ሰዎች ዛ የተሰራ ምግብ የበሉ ከነሱ علماء አሉዛ صوام ሁሉ ጊዜ የሚጾም ሰው አለ ከዛ ውስጥ قوام በሌሊት ሲሰግዱ የሚያድሩ በዛ ውስጥ አሉ تمام لكن لم يذهب هناك يسوي انزي سوتش ودزا زياره هدو سيبلوا ليس هناك معتقدا بچنقلاطاتشو يح ولي يسطال يادرغال ياموتال لج يسطال رزق يسطال تبلو يمتامن نجر بچنقلاطاتشو يلم طيب يح ولي يا الله ان سرا يسرا يميلو رزق يسطال لجوش يسطال يميلو قرصو بچنقلاطاتشو يلا كزي 10 شي معناتي نو لكن طيب لمن هدزا لمن هدزا زياره يتدرجبت ذهب لي اكل يا اخي لي بلا هدوال او ليحتفل في الكون في احتفالا بدعيا بدعاي يهونو يعني بقال لياكبر هدزا وقلبه لا يوجد تجاه هذا الولي شيء አሁን ቀልቡ በታየው አላህ ብቻ ነው የሚያየውና በልቡ ይህ ወሊ ይሰጣል ይፈጥራል ምናምን የሚለው ምንም አይነት በልቡ የለም طيب عندنا مثال استاذ ወንድሞች ممن يذهب من يسخر مما يفعل والله ان يا ايهاتوالو ወደዛ ዚያራ የሚሄዱ በሚደረገው ዚያራ እነዛ የሚደረገው ቢድዓ እየሳቁና ያፌዙ ናቸው እንኳን ሊያምኑ እንኳን ጭንቅላታቸው ወሊ ይሰጣል ከማለት ሌላ በል ሊስቁ የሚሄዱአሉ ምንድነው ደሞ ይሁ ወሊ ደሞ ማን ነው የሚሰጠው እዛ ያንጨበጨቡ የሚያፈዙ ሰዎች አይተናል አንድ በሉ منهم من يتاجر يبيع اغراض ويكتسب والله አይተናል በአንድ ትልቅ ዚያራ የሚደረገው 10 በር 100 በር የሚታረድበት ለንግድ ብለው የሚሄዱአሉ አመቱን ሙሉ ይጠብቁና በዛ ስብሰባ ምን ይዘው ይደር ጨርቃ ጨርቅና ምናምን ይዘው ይሄዳሉ ሱቅ ይከፍታሉ እዛ በቃ ይሸጣሉ ይለውጣሉ ምናምን ስለ ወልዩ ያላቸው ሐሳብ 0 ነው ይሄን ነገር ሰርተው የሚመጡ አሉ እንግዲህ እዚ እነዚህ 10 ሺ አንይ እነማን ናቸው እነዚህ 10 ሺ እንበል طيب منهم من يعتبر هذا الحفل عيدا لأهل البلد عندنا شو ደሞ አመት አመት የሚደረገው ዒድ ነው ብሎ ነው የሚሄደው። ስለ ወልዩ የሚያምነው የሚያውቀው ነገር የለም። ሌሎስ ሚንሁም መን ዩሪዱ ሄዶ ማስቀኝ ነው ወላሂ። እኔ 10 አመት እድሜ 10 አመት እያለሁ ነው የማስታውሰው። እና አንድ ሼክ አሉ ትልቅ ሼክ እና እስከ 30 ፍየል ነው የሚታረድ በቀናቸው ማለት ነው። ወጣቶች ነበሩ ሴትን ፍለጋ የሚሄዱ። እውነቴ ነው ልንገራችሁ። እዛ ሄደው ሊጠብሱ ነው የምትሉት? አላህ ይጥበሳቸውና የቃል እንዴት ነው መጥበስ ማለት እኮ በእሳት ውስጥ አስገብተ መጥበስ ነው አይደለም እንዴ? ጠበሳት እኮ ይላሉ። ምን ይለ ምን እኔ እቺን ቃል ደስ ትለኛለች። እኔ አንድ ቀን የት ነው የዘገየህ አሉኝ። አንዱ እንት ነው ስብሰባ ነበር የት ነው የዘገየህ አሉኝና አንዲት ልጅ እኮ ጠበሰችኝ አልኩት። ሳቀው ብሎ ሳቀው። እንዴት ሼክ እንደዚህ ይላል? አው ጠበሰችኝ እዛና እኔም ልጠብሳት ፈልጌ ላስቃቸው ነው እንደዚህ አልኩ ማለት ነው። እውነቴ ነው። በዛ ዚያራ ሴቶቹን ለመጥበስ የሚሄዱ ነበሩ። نعم ከዛ በኋላ በል ሚነ ኒሳ ደሞ እዛ ዚያራው ሴቱም ወንዱም ነው የሚደባለቁ አይደለም። ሴቶች ነበሩ ባሎቻቸው ብቻ አዝዋቸው ሂጅና እንጀራ ተጋግር ያለሽ ወጥ መረቅ ትሰር ያለሽ እና ሂጅ ተብላ ባልዋ ትእዛዝ ብቻ ሄደችው። ዚያራው ምንድን ነው? ወሊ ምንድን ነው? ምንም ነገር አታቀም ስለሱ። በስ ለኺድማ ብቻ ሄዱ ሴቶች አሉ። طيب ከነዚህ ደግሞ ሌላ ምንሁም የዝሃቡ ሊያህዱረ ወይስማዕ መንዙማት። እነዚህ ደግሞ አሉ መንዙማ ለመስማት ለመጨፈር አላሁመ ሰሊ እያሉ በቃ መረቅ ለመብላት እና መንዙማ ለመስማት ሊአነሁ ያዕሸቁ ልመንዙማ በጣም መንዙማን ስለሚያፈቅር መንዙማ በየአይነቱ ለመስማት የሚሄዱ አሉ። ሌሎቹስ ምንሁም ወምንሁም ወምንሁም ወምንሁም ወምንሁም በየአይነቱ ነው እዛ የሚሄደው። 10,000 በሙሉ ሽርክ ሙሽሪኮች ካል ነው ወንጀል አይደለም ወንድሞች? ትልቅ ወንጀል አይደለም? እዛ ዚያራ ሄደው በሸክ ኑር ሁሴን ጠላለዲን ለሸክ አብዱሰላም እዛ በልቶ መጣ እዛ ውሎ እዛ አድሮ መጣ ሲባል ሙሽሪኮች ሲባል የሚሉ አሉና በጣም ወንጀል ነው ይህ ነገር። ሁለተኛ ነገር ሐታ ለዚ ዩሽሪፉ አላ ሀዛ ልሐፈል ያ በአሉ የሚያካሄድና የሚያካሂዱ ኮሚቴ ቢኖሩም እስኪ ወደ እነሱ እንሂድ። የጀማ ወላሂ አንዳንዶቹ ላ የድሪ ማ የፍዓሉ ምን እንደሚሰራ ያቅም። በቃ የአመት የሸክ ፉላን አመት መጣ ሄዶ እዛ መከደም ብቻ ነው። እሺ አለቃ ነህ ቢሉ አለቃ ነኝ ይላል። ለው ሰአልተሁ ሊማዛ ተፍዓሉ ለምንድ ነው እዚህ የመጣ ለምንድ ነው የምትሰራ ቃለ ተዓወድቱ በየአመቱ እንደዚህ ስለምናደርግ ነው። ምንድን ነው ስለ ወልዩ ምን አውቃለሁ ስለ ወልዩ? ይህ ነገር በየአመቱ የሚደረገው በዓል ነው መጥቻለሁ ኸድማ ያደርጋለሁ። ወለይሰ ለሁ ተዓሉቅ ቢሃዛ ልወልይ ፊ ቀልቢህ ሸይ በዚህ ወልይ ምንም አይነት እምነት የለውም እንዲያውም አያቅም። ኦኬ እሺ ጠይብ ማዛ ነቁል አሁን ምን እንበል እንግዲህ ነቁሉ ሃዛ ሽርኩን ዱነ ሽርክ አም ሽርኩን አክበር። አሁን እነዚህ 10,000 ሰዎች በትልቁ ሽርክ ገብተዋልና ቀጥታ ከእስልምና ወጥተዋል ነው የምንላቸው ወይስ ትንሹ ሽርክ ነው የምንላቸው? ጠይብ ወህወ እንዲያውም ከነዚህ 10 ሰዎች እኮ በዛ በዓል ወይም በዛ ዚያራ አምሽተው አድረው ሲመጡ ሁም ምን አሕሰን ልሙስሊሚን ሌሊት የሚሰግዱ አሉ፣ ቀን የሚጾሙ አሉ፣ ሐሙስና ሰኞ የሚጾሙ እንትን አሉ፣ ሁለተኛ ቁርአን ሲቀሩ ተስቢህ ሲያደርጉ የሚውሉ አሉ። ምንም አይነት በሽርክ የማያስገባ ነገር የማያውቁ ነገር አሉ። ግን ወደዛ መሄዱ ብቻ ካፍር ሙሽሪክ ብለን ትልቁ ግንድ የያዘ ሰው ከእስልምና ስናስወጣው ምን ይታያቸዋል ወንድሞች? ነዓም እዛ መሄዱ ወሲለቱን ኢለ ሽርክ አልአክበር ወደ ትልቁ ሽርክ የሚወስድ ጎዳና ነው። ልክ ነው። ይህን ነገር ዑለማዎቹ የተስማሙበት ነው። ወደዛ ቦታ ሄዶ መሄዱ ብቻ ወደዛ የሽርክ አክበር መንገዱን ይዘዋልና ጎዳናው ይዘው እየሄደ ነው እንላለን። ላኪን ወሙሽሪኩን ካፊሩን ሙኸለዱን ፊናር እንደ አቡ ጀህል ነው እንደ አቡ ለሀብ ነው ልንለው ግን ትልቅ ድፍረት ነው ምለው። طيب قلت هذا هنا هون يسطحوت أواجنا يسطحوت وساني لمن دنو لأننا إذا عممنا لهل مشرك هالنو أن كل من يذهب هناك مشرك إذا جميع من في القرية مشركون بالزمن دري علو بالزاقت أري علو بمولو مشرك وشناتشو بيساقدوم بيساقوم جمعة بيساقدوم بمولو مشرك ناتشو أباته أناته أقوته آياته بمولو مشرك وشناتشو دزي كالن دزي نو لكن والله والله عند بعند بتتعيك أتشو سلا وليو لكنو ألو وليو يسات أل وليو مرال وليو يرزق علي ميلو ألو أي تفهم لكن أسر شي سوى شي يازي تلك مندر مشركنا ولتلو هذه كارثة كبرى. كنا ونحن أطفال إني لنقراتشو هسان بنبر نبات قزي أسر يسمنت أمد كنا نذهب إنه هيدا لن كان ناتك أباتك أقوث إزوني هدو نبر نأكل مرق مرق النبلا لن نجت في جاجر النبلا لن ونلعب من الشباب مع الشباب وتاتش نبرو كن سكواسن جاوتا لنزا نسق لن جاوتا لن فنتنا لن كان يغازل بنات كنيا ينبرو تنش 18 عام يدرسو سيتوچن يادنو نبر سيتوچو دومو طرو لبس لبسو زاد دومو متو سيوزاوزو اندزي لانه ما جاء اصلا الا لهذا الغرض اصلا وطاتوتش يمطو ذا وند سيتن لماغنيت سيت وندن لماغنيت نو انجي سلا وليو منم اينت نيام يافيزالو ذا هون كا كا كا بلو يسقالو من نو متسق ارا ول شوفو شيخو شيخو ميلو تاقال ذا طوافو لا زياره يادرج بوشتي من اينت نو يلالو كن ذا تغنيو طيب ليلى دمو راينا كثير من يفتح سوق سوق كفتو من اغدوز مسواچ الو اذا لا نعمم بتقلالا زيارة مهدو إن بقبر هدو زامي بلا مشرك نو لأن التكفير يا جماعة كافر نو لما لتلاندسو فرد مستد أولا وآخرا هو لله وحده لا شريك له إيه الله سرانه الله نو سيكبلو أنت مشركنا أنت كافرنا بلو إمي فردو الله بتشانو هو الذي يحكم لأنه هو الذي يطلع نوايا ومقاصد هذا الزائر ودزاك أبر هيدو زيارة هذا الرقو سو لبو علاماو نياو يمياو كو والله نبيات شم بما تولياو قطاع تشلم أنت ما نهلك سكسو مشركناو من أمبره فرية متسطو رجل ذهب من السعودية إني لنقراتشو الزي كانيقا ممار تمارينو تلك سونو كالزي ودي أسمرا هيدي كهذا بوهلا عند بوتانو اندزي قبجانا برنا بلو بلتو تتو أباتو كسو قال لي أغوتو قدنيو تشتر لك سو چالو أغوتو قدنيو منام تسبسو قالو أهون عند سو متانا منالي لمي متاو سنيو كونو يشيخ إغالي زيارة نا كبتوش لتردنو نا استيو إجون زرق إجاچون زرقو تنش غنزب نياواتانو نا استياواتو علي سو يو ياكو الله وزي قواتين ياتشن نو موحد نو والله من أهل السنة الجماعة ما شاء الله نو زي لا أقوى توالي أبا توالي بيتسبو اللو بمولو قواتين يشو اللو هلوم أواتو قنزم كذابو هلا على أواتان بلو شركو لما هير سيفلق أبا تو من علو أري كفل انجي التسافرن علو متوام سابر أوت الناس التاتشو وفي قلبه لا يوجد مثقال ذرة من الشرك طيب من اللالن لسو بلو معصية درقة نعم هذه معصية وانجلنا يا درقة كافر لن لوغن بل بوست يهي ستو لولينو ولي دمو يهين قنزب يستو بالبيتونو مكنياتهم وليو يخلقال يا موتال يا دنال يسات عليهم الامنة كاللو لكن يسويو يه امنتنا السو سميننا دبو بيرارا كاللو ستنا متونا قرين طيب قلت له اعوذ بالله يا حسن الكوت حسن وسمو حسن يهلو استمرن ይህ ሁሉ በጓደኝነት አሳል እንዴት ትሰጣለህ አልኩት። فقلت له لماذا أعطيتهم؟ تقطعوا البتنا الذي قال يا شيخ عفوك الله نمت ألبو كان تادا لما لدي ونتهنو الكت أنا لم أعطيهم معتقدا أنه يجوز يغن زبكو يبك الولي يسد التبلو دسي أحد لم يسد هواتشو وأنا أصلا منكر إني سلزي هلامنم بل ساخر بهم ابن الناس ساشوف الناس سكنوا مولوا لكن من ورائهم فعلت هذا يعني أباتي نبر لا يقطع بين أقوتي نبر بوست أتشو ربشا اندالا درقنو اني ألسات امكال قوة هابي متى من متى أنت اللي جهل من التساد قوم أنت دمو بزو ربشا سلم النسا يهن ربشا نافتنا لمزقات بينو يسد طهوالو لكن ما نو مشريكا لين دي بتام بلاي هون اتنغر ونثنو اركوت خلاص راسو يتنغركوت نغر ساب ارغي والله انتنا اللهن ሁለታችሁ تتواوق አላችሁ አልኩትنا نغرو زبغاو እሺ اضرب لكم مثل وندموش ليلا مثل نستاچو يقول احدنا هؤلاء مبتدعه عندندوچ من لال انزي دومو بدعاوش ناتچو مبتدعوش ناتچو لمن يقرؤون ياسين ለሞተው ሰው እኮ ተዘብስቦ ያሲን ያሉ ሲቀሩ የብድዓ ነገር ሲያደርጉ ምን ላለን نقول له نعم ونتهلو ያሲን መቅራት ተዘብስበህ ብድዓ ነው ከዲን ውጭ ነው ከሱና ውጭ ነው نعم እንለዋለን لكن ليس بمشركين لكن مشركوش አይደሉ طيب يقول اخر ليلى المؤمن لال هؤلاء مبتدعه من ادرجوا تسبسبوا مولد النبي يالو بدب يارغو منزوما يارغو سيبطبطو يميولو نقول له نعم هذه بدعه الله لا يحبها والنبي لا يحبها ونحن ايضا لا نحب هذا منزوما يدرك دبي يدرك انتن مارك كلكل نو لكن لم يشركوا ولم يكفروا لكن كفارش مشركوش انلم يا اخوه البدعه بدعه ثلاث اينث نو دومو اهون لغلصلاچو هناك بدعه مخرج من المله وهناك بدعة لا تخرج من الإسلام أبدا لمثال إني أن نقر لنقراتش واندموش علماتش يمتسمون كاللاتشو لببلو أنا أشدكم إنكارا للشرك والبدعة كنا انتبلاي عالمنا يميلو كان لزهرم والله كان تبلاي نو شركنا منكر إنا بدعة متألاو كان تبلاي نو بل لها سنت أمت ياستماركوت ሽርክ ጥሩ አይደለም ኩፍር ጥሩ አይደለም ይያልኩ የኔ ተማሪዎች እዚህ ያሉ በፓቶክ ያሉ ያቃሉ በሪያድ ያሉ ያቃሉ በካሴት የሰሙኝ ያቃሉ አና አዱወ ሽርክ በጣም ትልቅ የሽርክ ጣላት ነኝ እኔ ላኪን الحق يقال حق መናገር ግን ይሄን አይከለክለኝም ሽርክ አንድ ሰው ሽርክ ሙሽሪክ ነው ካፍር ነው ለማለት በጣም ትልቅ ማስረጃ ያስፈልጋል በሚያደርገው ነገር ጠይቀው እንዲያውም ዑለማዎቹ ምን አሉ አምስት ነገር ነው ያስቀመጡ አንድ ሰው ይካፍር ነው ወይ ሙሽሪክ ነው ለማለት አምስት ሸርጥ ነው ያስቀመጡ ወንድሞች ልብ በሉ በማንኛውም ተአምር ይህ ሙሽሪክ ነው ለማለት አትችልም አንደኛው ይህ ሰውየው የሚያደርገው ስራ ሽርክ መሆኑን ያቃል ጠይቅ እንግዲህ አያቅም ይሆናል አንተ ነው የምትለፈልፈው እንጂ ጥሩ ስራ ነው ብሎ ነው የሚያደርገው ያለ ምስኪን ምንም አያቅም ሽርክ መሆኑን አያቅም አላህ አፉ እንደሚለው አታቁም እናንተ ወንድሞች ሁለተኛ ይህ ሽርክ የሚያደርገው ነገር ያስተማሩት ዑለማዎቹ ሽርክ እንዳልሆነ ነው የገለጹለት والله سبحانه وتعالى يقول فاسألوا أهل الذكر إن كنتم لا تعلمون ሶስተኛ ተገዶ ሊሆን ይችላል ሙክራህ ወይም ንገድልሃለን ወይም የሽርክ አድርግ ይሄ ደግሞ سيدنا عمار بن ياسر ስለሱ سنገልጽ ነቢያችን ምንድነው ያሉት ያ رسول الله አላቸው እነዚህ ሙሽሪኮች ቀጠቀጡን በእሳት አቃጠሉኝ በጣም በደሉኝ ደበደቡኝ እና መሐመድን ስደብ ይሉኛል በአላህ ክፈር ይሉኛል ምን ላድርግ አላቸው فإن عادوا فعود يا بلال አሉት ያ عمار ከተመለሱ خلاص اللهን ስደብ እኔም ስደበኝ كيف ترى قلبك قالوت انديت نو لبه لبه ما قط انداله نو አላህ ስብሐ ወተዓላ ቁርአን አወረደና ልቡ ቀጥ ብሎ ከመሞት ለመዳን ከመደብደብ ለመዳን ብሎ አንዳንድ የሽርክ ነገር ቢያደርግ ምንም አይደለም አፉ ብያለሁ አለ አላህ ስብሐ ወተዓላ። ስለዚህ ተገደው ሊሆን ይችላል አይደለም? طيب ሶስተኛ አራተኛ ሶስተኛ ነገር አንተ ራስህ አስተማርከው ወይ? አላህ አላህ አላህ ይሄ ኢማም እኮ ሙሽሪክ ነው ትለዋለህ። እሺ ይሁን እስቲ ሙሽሪክ አንተ አምጥተህ መከርከው የአኺ ሐዲስ ቡኻሪ ሐዲስ ሙስሊም ሐዲስ ትርሚዚ ሐዲስ ኢብኑ ማጃ ቁርአን ዑለማዎቹ እንደዚህ እንደዚህ ነው የሚሉ የምታደርገው ነገር እኮ ሽርክ ነው ብለህ ገልጸህለታል? አልገለጽከን ዝም ብለህ ነው የምትናገረው። መጀመሪያ ግለጽለት አስረዳው። እምቢ ካለ በዛ ጊዜ አንተ የምትለው ትላለህ እንጂ በጠያር ነው አሁን ሰዎች የሚሉ በውጭ ውጭ ናቸው የሚናገሩ። አሀ የመስጂድ ፉላን ሙሽሪክ ነው ከእሱ ጋር ትስገድ ይላል። የጀማዓ ይህ ሰውየው ሁለት ትላልቅ ወንጀል ነው ያደረገ። አንደኛው በላይ በላይ በላይ እንደዚህ በኩፍር ፈረደው፣ በሽርክ ፈረደው። ሁለተኛ ነገር ሄዶ ዳዕዋ ከማድረግ ከዳዕዋ ሸሸ። ጀባን ነው ይህ ፈሪ ነው። ሄደህ ዳዕዋ አድርግለት። ምን ያደርግላ? አያንቅህም። ከዛ በኋላ እምቢ ካለ ነው የምትናገረው የምትናገረው። እና እነዚህ አይነት ሸርጦች ዑለማዎቹ ሲያስቀምጡ አንድ ሰው በጣቱ አድርጎ ይህ እኮ ሙሽሪክ ነው ይህ እኮ ካፍር ነው ቢል ነቢያችን ምናሉ በአንድ ሐዲስ ሰሒህ መን ቃለ ሊአኺህ ካፍር ያ ያለው ደግሞ ካፍር ካልሆነ ይህች ቃል ዙራ ዙራ ወደ እሱ ትመለስና ራሱ ላይ አናቱ ላይ ትወድቃለች። ያላወቀ ካፍር ማለት ለአንድ ሰው ትልቅ ነው። ወንድሞች እውነቴ ነው ተጠንቀቁ፣ ወላሂ ትልቅ ነው። ثم بعدما أمر الله نبيه وأمته بأن يصلي وينحر ويذبح لله فقط كذي قال أبو هلا الله سبحانه وتعالى من علي أبشر يا محمد إن شانئك شانئك مالت مبغضك أنت نميت ألا العاصي بن وائل إنا إزاي نبرو كنسوكاي هنو يميزفنونا يمشأفرو ينبرو مشريكوش ያንተ ጠላት هو الابتر እሱ ነው የተቆረጠው። እነ ሻኒአካ ማለት ጠላትህ ማለት ነው። አንተን የሚጠላ እሱ ነው እንግዲህ አላህ የቆረጠው አለ። يعني እሺ እስትንጠይቅ كيف يكون هذا العدو العاص بن وائل ወንዶች ነበሩት ወንድ ልጆች ነበሩት እንዴት ቆራጣ እንለዋለን? كيف يكون هذا ልክ ነው ነቢያችን ስድስቱ ልጆቻቸው ከሳቸው በፊት ነው የሞቱ፣ ፋጥማ ብቻ ነው የቀረችው። ላኪን አልዓስ ብን ዋኢል ወንዶች ሴቶች ነበሩ፣ እንዴት አብተር ይለዋል አላህ ስብሐ ወተዓላ? አልጀዋብ ምን አሉ ዑለማዎቹ? አልአብተር አሉ ለይሰ ምን መን ነቀሰ ወለደሁ አው ማለሁ ፊ ዱንያ፣ በዱንያ ልጆች ያነሱበትና ገንዘብ የሌለበት አይደለም አብተር የሚባለው። بل الأبتر هو من خسر الآخرة كلها يا آخران قدّا يكسر سو يعذب في القبر ويعذب في أرض المحشر ويعذب في بالنار ويقبل كتابه بشماله وفي الميزان صفر على الشمال وفي الصراط يتذبذب بل لا يتحكم على نفسه بل في أول الوهلة يدخل النار. ينو كسارة مبالو أبتر مبالو በአኺራ የከሰረ ነው እንጂ በዱንያማ ምንድን ነው? ብዙ ዑለማዎች አሉ ድሃ መደክደክ ምንም አይነት ገንዘብ የሌላቸው ላኪን እጃቸው አንስተው አላሁመ ያ ረቢ ካሉ መሬትና ሰማይ የሚገለባብጠው አላህ ስብሐነ ወተዓላ በጣም የሚወዳቸው ብዙ ድሃቸው አሉ። እና በድህነት በልጆች አይደለም ነገሩ የሚገመተው። ኸሳራና አብተር የሚባለው አኺራ ሲሄድ ገና ከቀብር ጀምሮ በል ገና ሩሑ ሲወጣ ወናዚዓት ገርቀን እንዳለው አላህ ስብሐ ወተዓላ ሩሑ ሲወጣ በቀብር ሲደበደብ አርደል ማሕሸር እዛ ሄዶ በፀሐይ ሲቃጠል እንደገና ኪታብ ሲሰጥ ደግሞ በግራ እጁ የሚቀበለው ኪታቡ እንደገና ሚዛን ሲባል ደግሞ ያኒ የሰራው ስራ ዚሮ ስለሆነ ካፍር ነውና ምን ስራ አለ? የፈለገውን ቢሰራ አላህ ይቀበለትም። ዚሮ ሆኖ በሚዛን ሲቀመጥ እንደገና ሲራጥ 3000 ዓመት መንገድ በጀሀነብ ስር የተዘረጋ እዛ ገና ሲራጡን ሲነካ ብቻ ዱብ ብሎ ወደ ጀሀነብ የሚወድቀው ሀዛ ሁወ ልአብተር አላህ ይህ ማለቱ ነው። አብተር ይህን በዚህ አይነት ክሳራ የከሰር ነው እንጂ በዱንያ ሀብታሙም ሊሞት ነው፣ ድሃውም ሊሞት ነው፣ በበሽታ በጣም ተሰቃይቶ የኖረም ሊሞት ነው። በዚህ በአልጋ ላይ በቃ አዱንያን አትሁንኝ እያለ በማር ወለላና በፎቆችና በሚስቶች በሙሉ ሊሞት ነው። ሙተዋል፣ ሊሞት ነው፣ እንሞታለን። ኪሳራውና አብተር የሚባለው አኼራ ነው ነው የሚለው አላህ ሱብሓነሁ ወተዓላ። ስለዚህ ወንድሞች ሱረቱል ካፊሩን ሊጨምር ነበር፣ ግን ሱረቱል ከውሰር ወሰደችን። ወላሂ ጭንቅላጤን ነካችን ነካችን እውነት። ስለዚህ እስቲ ማይኩ ልስጣችሁና ምንድን ነው የምትሉት? እናንተ ምንድን ነው የምትሉት? ስለዚህ አሁን ያልኩት ነገር የምትሉት ነገር ካለ መርሐበን ቢኩም መርሐባ፣ ወላሂ እኔ እቀበላለሁ። እና ሰው ነኝና አለ ነቢዩ፣ ሌላ ሰው ሁሉ ይሳሳታል። እሺ ማይክ ፍሪ ለእናንተ። ወላሁ አለም ወሰለ ላሁ አላ ነቢና ሙሐመድ ወአላ አሊሂ ወሰሐቢ አጅመዒን። እንዳይረብሻችሁ። ብስሚላህ ራህማን ራሒም። የዛሬው ደርስ እንግዲህ እንደሰማችሁት ነው፣ ትልቅ ትምህርት ነው ያገኘንበት። እኛ ያየነውን ሁሉ አንደኛ ቢድአም ካየን ምን አይነት ቢድአ ሰውየው እንደሚሰራ ማወቅ እንዳለብን፣ መናገር ካለብንም በሚያስተምር መንገድ መናገር እንዳለብን እንጂ ብዙ ጊዜ ስንሰራ የነበረውን እስከዛሬ ድረስ አንተ ቢድአ የሚሰራ ስለው ስለሆንክ ጥሩ አይደለህም ምናምን ስንሰድበው ሰውየውን እያስተማርነው አይደለንም። እንደውም በህልክ ወደዛ ወደ ሽርኩ ወይም ደግሞ ወደ ቢድአው ጠንክሮ በህልክ እንዲገፋ ነው የምናደርገው። እንግዲህ ዛሬ ከተማርነው ያ እንዳይሆን መጀመሪያ እስሉብ፣ ያቀራረብ እስሉብ፣ ዘዴ፣ መተድ መማር አለብን፣ ማወቅ አለብን፣ ሰውየው እንዴት አድርገን ማስተማር እንዳለብን። ከዛ ከሽርክ ሰውየው እንዲርቅና እንዲጠላው ማድረግ ያለብን የእኛ አቀራረብ ነው ማለት ነው። እስከዛሬ የምናደርግ የነበረው ከኔ ጀምሮ እኛ ሽርክን ስለምንጠላ ቢድአን ስለምንጠላ ሰውየው እኛ እንደጠላ ነው በአንድ ጊዜ እንዲጠላው አክት እናደርጋለን። ያ ደግሞ ለሰውየው የበለጠ ስራው ላይ እንዲውልበት ነው የምናደርግ ያለ ነው ማለት ነው። እና ይህ ነገር የዛሬው ትልቅ ሚዛናዊ የሆነ መንገድ አካሄድ ነው የተማርነው። በሀገራችን ሲሰራ የነበረው ሽርክ አሁንም ይኖራል፣ ቀንሶ ሊሆን ይችላል እንጂ አሁንም ይኖራል። አሁን የመጣው ስርዓት መንግስትና አህባሽ የመጡት ያን የድሮውን አቂዳ እያሉ የሚያወሩት ምንድን ነው? ሙስሊሙ ወደ ቀብሩ መመለስ አለበት፣ ወደ ዶሪህ መመለስ አለበት፣ ለወልይ መገዛት አለበት ነው ዋናው ነገር። አሁን ትግላቸው ያለው ወደዛ ከተመለሰ ሰው የመንግስት ጉዳይ አይመለከቱም፣ አይማሩም፣ ድሮ ጫት እየቃሙ ድሮ እንደሚሰሩት ይሆናሉ ነው ዋናው አላማ አሁን። እና እኛ ደግሞ እንትኑን ተጠቅመን ዒልም የተማርነውን ተጠቅመን ሙስሊሙን ከእንደዚህ ያለ ችግር ማውጣት መቻል አለብን። እያንዳንዱ ሙስሊም ልብ ላይ ይህን አቂዳ ማስረጽ አለብን ነው ዋናው። አንድ ድሮ አንድ መጽሔት ላይ ያነበብኩት አንድ ዳዒ ነው፣ አይ ቲንክ ሳውዲ አረቢያዊ ነው መሰለኝ። ጊዜው ረዘም ብሏል እና ሶስት ሀገሮችን ይዞር ነበረ፣ ኢትዮጵያን፣ ሱዳን እና ኬንያን። ሰውየው አጠቃላይ ፐርሰንተጅ የሰጠው ምንድን ነው ያለው? ሶስቱን ሀገር ዙሬ ወደ 10,000 የሚሆኑ ሙስሊሞች ሙዋሒዶች ይሆናሉ ያገኘኋቸው ነው ያለው። በጠቅላላ እንግዲህ ስንት ሚሊዮን ህዝብ ነው የኬንያ፣ የሱዳን፣ የኢትዮጵያ ተደምሮ ሙዋሒዶች ብዬ የምገምታቸው ከዚህ ብዙም አይበልጡም፣ 10,000 ሙዋሒዶች ይኖራሉ ብዬ ገምታለሁ ነው ያለው። በዛን ጊዜ ነው እንግዲህ፣ አሁን አይደለም ቆይቷል። የአባባሉ ምንድን ነው? በዛን ጊዜ ቢድአ በጣም ሙኽሪጅ ምነን ሚላ የሚሰሩ ያየው ከዛም ደግሞ የዶሪ ህዝብ መኖሩ ያ ሁሉ ገምቶ ነው ማለት ነው። ያ ሲሆን እንግዲህ ምን ያህል አደገኛ እንትን እንዳለ በመካከላችን። ግን እንደ ኢንዲቪጁዋል ሲታይ አንድን ሰው ይህ ሙሽሪክ ነው ብለን መፍረድ በጣም አደገኛ ነው እና ሰውየውን ፍርድ መስጠት ሳይሆን ከዛ እንዲርቅ ማድረግ። አሁን የዛሬ የመጀመሪያ ጊዜ ነው እኔ ለምሳሌ አሁን የተባበረው እንትን ያደረገው ምናምን ሂዶ ከተባበረ ከበላ ሁሉ በእኛ እንትን ምንድን ነው ሙሽሪክ ነው የምንለው የነበረው፣ ግን አይደለም። ጥንቃቄ ማድረግ እንዳለብን ነው የተማርነው ዛሬ። ወላሂ ማሻአላህ። እና ብዙ እጆች ስላሉ እዚህ ማቆም እገደዳለሁ። ባረከላሁ ፊኩም። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ማይክፍል አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ብስሚላህ ብስሚላህ። አቡ ዓብድራሕማን ማይክ ዘሎ ነበር መሰለኝ። ኦኬ ኢንሻላህ። ኡስታዝ አቡ መሐመድ ማይክ የማትፈልጉ ከሆነ እኔ ልቀጥል። ከአቡ አኒስ በኋላ ምናልባት ዛሬ ከተማርነው በጣም አንድ የገረመኝ ነገር እና ወይም ለመጀመሪያ ጊዜ ልብ ያልኩት ነገር እነዛ ከሐውድ ከነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ከሐውድ የሚጠጡ እነማን ናቸው ብለው ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ከሁሉም ሕዝብ የተውጣጡ ናቸው፣ እንዲሁም ሲናገሩ ደግሞ በጣም ተጠንቅቀው የሚናገሩ ማለት ለአላህ ብለው ተዋደው በሚናገሩ ጊዜ ደግሞ በጣም ተጠንቅቀው የሚናገሩ ነው ያሉት። በጣም ማሻአላህ። እኔ እንጃ ከአሁን በፊት ጭራሽ ሰምቼውም አላቅም ወይም ልብ ብየውም አላቅም ነበር ሊሆን ይችላል። ይሄ በጣም አዲስ ነገር የሰማሁት ነገር በጣም እንትን ነው። እኔ ግን ዋናው እንትን አድርጌ በዚህ ኮመንት ልሰጥለት የምፈልግ በጣም ከህይወቴ ጋር የተያያዘ እስካሁንም ጭራሽ በጣም ከባድ ሆኖ ነገር ያገኘሁት እነዚህ የቢድዓ ነገር ያልነው ወይም የሽርክ ነገር ያልነው ነገር ነው። እንግዲህ ቢድዓ ከእስልምናም የሚያወጣ አለ ብለናል፣ የማያወጣም አለ ብለናል። ማለት ከሚላም የሚያወጣ የማያወጣም አለ ብለናል። እስታዝ፣ እኔ ብዙ ጊዜ እንትን የሚከብደኝ ምንድን ነው፣ በተለይ እኛ ለሰዎችን ካፍር ወይም ሙሽሪክ ብለን ፍርድ መስጠት እንደሌለብን በአላህ ላይ መተው እንዳለበት ነው የተማርነው። ከዛ አልፎ ግን አንዳንድ ጊዜ እኛ ራሱ ሌላ እንደዚህን ነገሮችን ከሚወዱ ሰዎች መጠንቀቅ በምንፈልግበት ጊዜ በጣም የሚከብደን ነገር አለ። በተለይ ደግሞ እነዛ ሰዎቹ የሲለት ረሕም ከሆኑ የስጋ ዝምድና ካለን ማለት ነው። እዚሁ እኔ በጣም ከባድ ሁኜ እሺ፣ ያው ከነሱ አንድ ነው። ኦኬ። እና ከባድ ሆኖ ያገኘሁት ኡስታዝ፣ እንዴት ነው ለምሳሌ እኔ ይሄን የቢድዓ ጋር የተያያዘ እንትን ያልኩት፣ ማሻአላህ አባቴ በጣም ድሮ ትንሽም እያለ እዚህ መድረሳ ሂደው ወይም ደረሳ ሂደው የሚማሩትን በጣም ተምሮ ነበረ። ለ12 ዓመት በደሴ በዳና አካባቢ ነበር የተማረው። እና እሱም ራሱ ስናየው ማሻአላህ በዒባዳ በአላህን በመገዛት በጣም አላህን የሚፈራና ብዙም ይገዛ የነበረ ሙሉ ቀን በቂራአት ኩቱብ ቂራአትና ሌሊትን በመስገድ የሚያሳልፈው ነበረ። ግን የማስተማር እንትኑን አልነበረውም። አላህ ሱብሓነሁ ወተዓላ እንዲህ አልሰጠውም። እንኳን ለሌላ ሰው ሊያስተምር ዳዕዋ ሊያደርግ ይቅር፣ ለእኛ ለራሱም ለቤት ሆኖ ምናልባት እስታዞችን አምጥቶ ዳዒዎችን አምጥቶ ወይም መሻይኾችን አምጥቶ ሊያስተምረን ሊቀጥርልን ካልሆነ ራሱ አያስተምረንም ነበር። እና ምን እንትን እንዳለው ሱብሃንአላህ፣ እኔ እንጃ እንዴት እንደሆነ ላውቅ አልችልም። እና ብዙ ጊዜ እናደርገው የነበረ ምንድነው በተቅሊድ ነበረ ማለት ነው። በቃ አባታችን ሲሰራው ያየነው ነገር ወይም ሌሎች ወላጆቻችን፣ እናታችን፣ ወንድሞቻችን፣ እህታችን ሲሰሩት ያየሁት ነገር ጥሩ ይመስለናል፣ ከተውት ደግሞ እንተወው ነበር ማለት ነው። እና እንደዚህ አንዳንድ ጊዜ አሁን ይዘውን ይሄዱ ነበር ማለት ነው ወደ እነዚህ ዚያራዎች፣ የተለያዩ ዚያራዎች እነ ሸህ ጀሚል እነ ሸህ አላሚን እየተባለም እየሄድን ነበረ። አሁን እዚህ ከወጣን በኋላ ራሳችን ትንሽ አውቀንም መማር ከጀመርን በኋላ ከነዚህ ቢድዓ ስንት መጠንቀቅ እንዳለብን አወቅን ማለት ነው። እና እዚህ ግን በተለይ እዚህ አሜሪካ ከመጣሁ በኋላ ሌላ ትልቅ ችግር ያጋጠመኝ ነገር ምንድን ነው? ሱብሃንአላህ፣ የአጎት ልጆች አሉ እዚህ በጣም ቅርብ የሆኑ ለእኔ ማለት የአጎቴ ልጆች 3 4 አሉ። ግን እነሱ በጣም ቢድዓ ከመያበዙ ቢድዓ ቢድዓም ምናልባት አንዳንድ ጊዜ ይሄ ሙኽሪጅ ሚና ሚላ የሚለው ማለት እነሱ የአህባሽ ግሩፕም ናቸው ወደዛ መስጂድም የሚሄዱ ናቸው መውሊድም ያከብራሉ ማክበር ብቻ ሳይሆን በእነዚህ በወልዮች እና በተወሰል በሙታን ምናምን የሚሉም ነገር ናቸው እና እኔ አሁን ለራሳቸውም ሳይሆን ለራሴ ማለት ነው ልጠነቀቅ ፈልጋለሁ እና ምንድነው በቃ ያቺ የዝምድና የሆነችን እንትን እሰጣቸዋለሁ ማለት ነው አጋጣሚ በተገኘ ረመዳን በተገኘ ጊዜ ለምሳሌ ደውለን እንኳን አደረሳችሁ መብሩክ ወይም ዒድን በተገኘ ማለት ነው ሌላ ግን ብዙ ነገር አልቀላቀልም ምክንያቱም ስለምፈራ ማለት ነው ለራሴ እንትን ግን እነሱ አሁን ምን ያደርጋሉ አንተ እዚህ ከመጣህ እኮ ወደ ወሃቢያ ተቀይረሃል ያባትህን እንትን ትተሃል ምናምን ምናምን ብለው ከኔ ብቻ ሳይሆን ከቤተሰብም ራሱ ለማራቀቅ ይፈልጋሉ ማለት ነው እኔ እንግዲህ ብዙ ጊዜ መጀመሪያ ልንከራከርም ወይም ልንግባባም መከራን ነበር ግን ወደ ጥላቻ እየሄደ የቤተሰብን መበታተን እያመጣ በብሄረ ጊዜ በቃ እኔ አልናገራቸውም ማለት ነው ጭራሽ በመስጂድም በእንትንም ተገናኝተን አናቀም ራሱ ቤትም ሄደንዛ የተለያየ ነው የምንሰግደው ማለት ነው እኔ በቃ ወቅት ከደረሰ እኔ ለብቻ እሰግዳለሁ እነሱም ለብቻቸው እሰግዳሉ ማለት ነው እና እዚህ ላይ አሁን ምንድነው ለኔ ከበደኝ ነገር ሱብሃንአላህ ሲለተ ረህማም መያዝ ፈልጋለሁ እንደገና ወደ እነሱ ወይም ወደዚህ ቢድዓ መግባት አልፈልግም ስለዚህ ከተነጋገርኳቸው ወይም ከተነጋገርን ጥላቻው ወደ ይሄ ጥራስ መለያየት ያመጣል ዝም ካልኩ ደግሞ ምናልባት እነሱ ትክክል ሆነው ይሰማቸዋል አየህ እሱ በጭፍን ወይም እነዚህ በጓደኞች ስላገኙት በመጅድ አንዳንድ እንትን ስላሉት በኮምፒውተርና በእንትን ስለሚማር ነው እንትን የሆነው እንጂ አምኖበት እኮ አይደለም የራሱ አስተሳሰብ አይደለም ብለውም እንትን ያደርጋሉ ማለት ነው እሱ ብቻ ሳይሆንም በተሰብም እንደነገርኩት እየደወሉ እንትን ያደርጋሉ ማለት ነው እኔን ግን ስለነሱ ጭራሽ ተናግሬ ማላቅም ራሱ ከበተሰብ ጋር በመናወር ጊዜ እንዴት ናቸው ሲሉኝ ማሻአላ አልহামዱሊላህ ጥሩ ነው አንዳንድ ጊዜ እንገናኛለን ነው ምለው እነሱ ግን ጭራሽ ከኛ ጋር አይቀርብም በሰብን የሚበታተን ይያሉ በጣም እንትን ያደረጉት ነገር ነውና በዚህ ላይ እኔ ወላሂ ነንጃ በእነሱ ራሱ ስናይ አንዱ በጣም አመነበት ለሁሉንም ሁሌ ዳዕዋ የሚያረግ ወደ እነሱ የሚጠራ እንትን አለ ሌሎቹ ግን አይ በቃዛ ስብስብ ስራ ላይ አበሻ እንሄዳለን የሚሉ ማሉና እንዴት ነው እንደዚህ በጣም የሚከብድ ነገር ነው ብቻ ወላሂ እኔ ዛሬ የተማርነው ነገር መፍረድ እንደሌለብን ግን ሰዎችንም ደግሞ ከምንድነው የሚቀበሉት ያለ ብለን ማየት አለብን አንዳንዶቹ በደንብ ነገሩን አንብበውት ተምረውት አምነውበት የሚከተሉ አሉ ብዙዎቹ ግን በቃ እዛ ጋዘር ይስላለ ለምሳሌ አሁን እዚህ ያለንበት አበሻ እዛ በብዛት ስላሉ ካልቸራችን የምናጋ እንትን የምናካበትበት በአቋምቋችን የሚናገሩት ይያሉ ነው የሚሄዱት ግን ሌላ ምን አለ ወናው አቂዳቸውን ታቃለህ ወይ ምናምን አመን በትላቸው ጊዜ ጭራሽ ነገር አያቁም እና እዚህ ላይ ሱብሃንአላህ ተጨማሪ እንትን ቢሰጡኝ ይስላል በጣም ደስ ይለኛል ምክንያቱም ጭራሽ ካቋረጥኩት ሁሉ ነገር እንዲያውም አንዳንድ ጊዜ ምን ይልኛል ካሁን በኋላ እንደደውልልና ቤት እንድትመጣ አንፈልግም አለ እኔ አልኳቸው እንዴ ዝምድና እኮ ነው ይሄ ራሱ እንኳን እኔ በእስላም ይሁኘ ራሱ አላህ አይቀድረውና ሙሽሪክም ቢሆን ካፍርም ቢሆን ዝምድና ቁረጥ የሚል እስልምና አለ እንዴ እኔ ዝምድና ስላለ ለዝምድና ብቻ በቃ ማለት ሰላም ይላልው ይሄ የደም እንትን የሲለተ الرحም حق ስላለ ስላቸው ኖ ኖ ኖ ኖ አንተ የተለየ መስጊድ የምትሄድ ከሆነ መስጊዳችን መጣ የማሰግድ ከሆነ ከኛ ጋር እንትን ማንም እንትን ከሆነ ተውም ብለው ይነበር ማለት ነው እኔ ደግሞ በቃ ተውኩስ ግን ከዛ ከጊዜ በኋላ ራሴም ደውዬ እንደዚህ አጋጣሚ በተገኘ ጊዜ ረመዳንም ይሁን ዒድም ይሁን ወይም ከቤተሰብ የሆነ ሰው የሞተ ካለ ወይም የታመመ ካለ ወይም አላ አይደል የደስታ ነገር እንትም ካለ ሰርግም ካለ እንኳን አደረሰን እላለሁ ማለት ነው እና ሱብሃንአላህ በዚህ በጣም ከባድ ነገር ስለሆነ ኡስታዝ والله انا لو تجمعين تن ليلام بيسطي بتام دسي لي نبر صلى الله على سيدنا محمد وعلى اله وصحبه وسلم بتام يقرتا درس ربي شلون دارهم بتام فرالو هاو مايك فري طرو نو سلامات كن انت هولت عرفت نجر ارجل تساطرو تشيل نبر هي نجر اني جي اوطاوت مندنو يبقال نغغره جبتونيال لمالت نبر نجي ليلى اجي اوطيتش علاقم እና ይሁሉ የተናገርከው 2 sentences only 2 sentences በቃ ነገሩ ግልጽ ነው ባንተ ብቻ አይደለም ያለው በብዙ ሰዎች አለ ግን ይሄን ጥያቄ በመጠየቅ እኔ በጣም ደስ አለኝ እንዲያውም ቆንጆ ጥያቄ ነው እኔ ልንገር ወንድሜ جاهل ሰው ከነሱ ተቀላቀሎ ይጓዳል ከነሱ ጋር ቢሄድና ሲሰድቡት ምናምን ወይም ሲያሳንሱት ያኒ ጅህልና ስላለ ደካማ ነው ሊቃውም አይችልም لكن እኔ ልንገር ወንድሜ والله اني اني يني ندنغر هني انغدي اني كعلماءوچو ويم كاواقيوچو ويم دمو ترا سو طيب طيب يهونو سوچ طرو طرو دغاغ يهونو سوچ كمقمتنا كنسو كمكراكر جاهلوچ نو مفلغويني مبتدعوچ ودالو مبتدع مشرك جاهل كنسو مكراكر دسيلنيال لمن እኔ ሙሉ ነኝ እነሱ ባዶ ናቸው ልብ በል ወንድሞች ያኒ አሁን አባባሌ ምንድነው እነሱ የሚያመጡ ማስረጃዎች ከንቱ ናቸው አንተ እንዴት እጅህ ይሞላ ጭንቅላጥህ ይሞላ በቁርአን በሐዲስ ይሞላ እንዴት ከነሱ ትፈራለህ እነቴ ነው ምላቹ እኔ ጃሂሎችና ሙፍተዲዎች ሙሽሪኮች ካሉ እኔ ነው ምህድላቸው እዛ ምክንያቱም ያኒ የያዙት አቂዳ የያዙት መንገድ ስተት ስለሆነ እነሱ ናቸው ጎንበስ ብሎ አንተን መፍራት ያለባቸው እንዴት አንድ ዒልም ይወሰደው ወይ ትንሽ እንኳን ዒልም ባይኖረውም ተውሂዱን ያዘ እንዴት ይፈራል እሺ ተሳደብ ማለት አይደለም ልብልባቸውን ስጠት ማለት አይደለም ኮርተህ ተቀመጥና ቢድዓ ሲያደርጉ ይሄኮ ቢድዓ ነው ብለህ ደፍረህም ትናገራተ ነው እንዴት ሲሉ እንግዲህ ማስረጃ አምጣ እኔ ግን ቢድዓ መሆኑን ይህ ማስረጃ አለኝ ምንድነው እሱ من عمل عملا ليس عليه امرنا فهو رد قالوا نبياتين እኔ ያለለሁበት እኔ ያላደረኩት እኔ ያልመረሁት እኔ ያላዘዝኩት የነሱና ያልሆነ ያደረገ ሰው እኮ الله سبحانه وتعالى ፊቱ ነው የሚጠላው ይላል ምን ትላላችሁ ስለዚህ ትላችኋለህ መርሲ ያላችሁ ወሊ የምትሉት ሰዎች እኮ ማንነቱ ማን ነው የነገራችሁ በቀብር ውስጥ የገባ ሙእሚን ነው صالح ነው فاسد ነው ምን አሰወቃችሁ እናንተ የልብ ጉዳይ አላህ ብቻ ነው የሚያውቀው የኩፍርና የሽርክና የኢማን የአላህ ስራ ብቻ ነው ብለ ደፍረህም ትናገረው አንተ ነህ እንዲያውም እነቴ ነው ዒልሜ ወሰላችሁ ሰዎች አትፍሩ በዲሲፕሊን በጥሩ ጠባይ ያኒ ሳትሳደቡ ምንም ነገር ሳትጮሁ መልክ ናችሁ እናንተ ንጉሶች ናችሁ ወላሂ አቁላከ ስለዚህ ወንድሜ ሐሰናት ለምን ትፈራለህ ለምን እንዲያውም እነሱ እሺ አክብራቸው ዘመድ ናቸው ዘመድ መቁረጥ ደሞ እንኳን እነዚህ ካፍር ሙሽሪክ ቢሆኑም ልትቆርጠው አትችልም ዝምድና መቁረጥ ሲለት الرحيم በጣም ከባድ ወንጀል ነው نعم ነቢያችን ሰለላም የእንትናቸው ያኒ ልጃቸው ያኒ አንዲት ሴት እናቷ ካፍራ ነበርችና ወደ መዲና ስትመጣ ይቺ ሴት ከነቢያችን አስፈቀደች እናቴ ካፍራ ነች ቤቴ ላስገባት አላስገባም እንዴ ያሏት ነቢያችን ሰለላም እናትሽ እኮ ነች ታበሪያታለሽ አጥጣታለሽ ያኒ ክብር ትሰጥሻለሽ ትታዘያለሽ ሁሉ ነገር ነው የምታርግላት ብቻ የኩፍርና የሽርክ ሲመጣ ግን እንቢ ነው የምትዩ ስለዚህ ስለ ተራሂም በኩፍርና በሽርክ አይቆረጥም ወንድሞች ስለዚህ አትቆረጣቸው ሐሰናት ሁሉ ጊዜ እነሱ ሲገፈትሩ አንተ ሂድ እነሱ ሰላም ሳይሉ ሲቀሩ ሰላም በላቸው እነሱ በቃ በቢድዓቸው ሲመኩ አንተ በተውሂድና በሱና ተመካን እንደዚህ እና ሐቂቀተን በዒልም የተቀመጠ ሰው ለአንድ አመት ሁለት ሶስት አመት ዒልም የወሰደ ሰው ቢድዓ ከሚያረጉት አይፈራም አያፍርም ምክንያቱም ነጩ ሐቁ ካንተ ጋር ነው ያለው ስለዚህ እኔ እውነቴ ነው እውነት ለመናገር ነው እንጂ አንተን ለማደፋፈር አይደለም ወንድሞች ተመልከቱ አንድ 10 ብር ያለውና ባዶ እጁ ማን ነው የሚበልጠው ወንድሞች 10 ብር ያለው ሄዶ ምግብ ቤት ይበላል ጠጣል ታክሲ አርጎ ወደ ቤቱ ይሄዳል ባዶ እጁ ያለው ግን ባዶ ነው ሁልጊዜ ዜሮ ስለዚህ እውነቴ ነው ከሙብተዲዎች ወደ ኋላ አትበሉ ጃህል ከሆንክ አው ዒልም ከሌለህ እንዳትጠበስ እንዳትዋረድ ያኔ ትንሽ علمس كمتاجين كنسو قلل بل سلام يالكاتشو كنسو أتكاراكار مكناتهم أني عندنا قر لنقراتشو النموش عندو بهند أقر عندو نبرالو النزي جماعة التبليغ تبليغ ميادر قوالا دلو تروسو نو بتعم دقنو ما شاء الله دينو منامنو بتعم مستقيم نو سويو قن علميان سوال بتعم علمنا تنشي إيمان قداي انت نبرونا عندو هندنا وندسو هندنا هلتم هندنا تشو بريمي قزا هندوس نبر وربيتونو لبرينو ميقزا ومعاتنو إلهو برينو يهدمو إلهو الله نو دعوة ميارقال أنا إيمان بتام ترسو نو أهون يسو يو لزا بريمي قزا ودعوة سيارقل له دعوة دعوة دعوة دعوة لسنت ور لسنت أمت دعوة سيارقل له انبي الكبل مالي هندوس كذا يسوي ود عند عالم هدنا يا شيخ هلو هني عند قربيت على الهندوس يسوع الله برينو لسنت ور لسنت أمر دعوة سادر قلت السماء مالين يالو أهون كتكونوا عالمو أوك أو يسويه من علو مسألة ورث دنجاي أم تالو عندو دنجاي سنة في هون دنجاي عندو تنكر دنجاي أم تانا أجاش أشوا الناس عند زيس أجاش أشوا يا سنة في هون دنجاي فركت كت كت كت بلو ودك أمارتنا يا دنجاي ودوم مثلكوا دنجاي كندالة انتناله أي تهالا لو أو سمعلو إيمانه بالبقرة أقوى من إيمانك بالله يسوع ببريع لو إمنت كانت بالله الله إمنت يتأنكرنا ونا للتشنف وكفلك هيدنا إيمانهن بوليش هدر قالوا إيمانهن استكاكل أتأنكر إيمانهن بعلم مولته يمكرا كان دعوة علم ست مولا عندنا إيمانه تروسي هون متبع عندك أنه متاود قواله لكن بسو بسو ببريع لو إمنت كانت إيماني بلتقلالو أهون دمو من لما رثين فلكتون دموش جاهل كونك كان السوق أتكراكر ياود كوهال لكن تنش علم كله إيمان كله بمتامنو بدم بارغة كتب لي متامن كوني إن السوق دمو بدعا ميادرقو يميادرقو بدعا ماسرجا نوروه للتسمات شو يمتشير كوني والله إن إبتاشون مهد إبتاشو درس هيدا له نا من ما تفراون دمي ولاتشو مزيها اللاتشو ني تسادبو مالت هذا اللم نبياتشن سعى سلم بهيوتات شو بمولو عندك أن تسادبو ياكو ما يكفري السلام عليكم ورحمة الله تعالى وبركاته. جزاكم الله خير أستاذ. من دينه إن شاء الله هي دعوة قداية توحيد قداية عقيدة قداية. أهون عند سمعنا وعند سمعتشود. زمن ديننا مقرد. بترى يوم الكوتش الناس لما مساسل ما مكروا. إيه ما بتعم تساستنا. الله تعالى እንኳን ለጓደኛ እንኳን በዚህ በውጭ አገር ለተዋወቀው እንኳን አንደው አንደ ኢትዮጵያዊ ሀበሻነን በማለት ቀርቶ ከናት የበለጠ አልጀነቱ تحت اقدام الامهات የተባለችው እንኳን وان جاهداك على ان تشرك بي ما ليس لك به علم فلا تطعهما كن على الله ጓደኛ እንቅር ይለዋል በሚልማ ወደ ሽርክ ወደ ቢድዓ ከተቀላቀለ ይሄማ ከሰርን ማለት ነው كين يدعوون أسلوب من دعوة من نار جولة سميت رأس هاتشنا نواقي الناس نزك أرجو بمملكة رأس هاتشنا نكفي معرج عينة سايحون بتشعل المتن بطرو أسلوب بطرو أخلاق يتشعل النهال نجرو ودي الناس يكرر لا شوان بلن وندم وجهه توجه ودي بدعة تهدو أهون نجرون زيام هيد شركة درجم እዚያ መሄድ መብራት መጠጣት እንዲህ አይልም ሲባል በአገራችን የድሮ የነበረው ደረሳ ያያለን አውበልተናል በውስጣችን ባናምንበትም ደረሶች ለመብላት ስንል ምን ነህል ብዙዎች አብዛኛው ለመብላት ምግብ ዚያ ስለሚዘጋጅ ለመብላት ነው አሁን ኡስታዝ እንዳሉት ማለት ነው አቂዳው የለም አብዛኛዎቹ አንዳንድ ግን አሉ ለምሳሌ እንኳን አገር ቤት ያሉ ቀርቶ እዚሁ እኔም ማቀው እዚሁ አገር ውጭ አገር ያሉ ማለት ነው ተሰባስበው በሐረር ያለ በወሎ ያለ እስከ በግዳድ ሳይቀር አላህን በመለመን ፈንታ ሲታመሙ ሲጨንቃቸው የተለያየ ችግር ሲያጋጥማቸው ድረሱልን የሚሉ አሉ። እንደዚህ አይነቶቹን ሰዎች ትመክራቸዋለህ፣ ተዊው አላሁ ተዓላን በቀጥታ ለምን እያከ ናዕቡድ ወእያከ ነስተዒን ፋቲሐን ስንት ጊዜ ነው የምንከራ? የተቻለንን ያህል በተቻለ መጠን ዲዕዋ ማድረግ አለብን፣ ከዚህ ካሉበት እንዲወጡ ለማድረግ ማለት ነው። ምክንያቱም እነዚህ ሰዎች አላህን በመለመን ፈንታ ሐረር ያለውን ሼህ ድረሱልኝ፣ እንዲህ አይነት ችግር አለብኝ ብለው እዚህ ውጭ አሉ፣ ውጭ ድረስ ያሉ ያልተቀየሩ ሰዎች አሉ። አላህን በመለመን ፈንታ ድረሱልኝ፣ እንዲህ አይነት ችግር አለብኝ፣ ይሰሙናል፣ ችግራችንን ይሰማሉ ብለው የሚጨቃጨቁ የሚከራከሩ ሽንጣቸውን ገትረው የሚከራከሩ ወንድሞች አሉ። እንምከራቸው። እነዚህ የሞተ ሰው ኢዛ ማተ ኢብነ አደም እንቀጡ አመልሁ ኢላ ሚን ሰላስ። ወደ ዱኒያ የሞተ ሰው ተመልሶ እንደገና ዱኒያ ላይ አገልግሎት የሚሰጥ ቢሆን ኑሮ የሚረዳ ቢሆን ኑሮማ በእነ አቡበክር ስዲቅ ጊዜ ስንት ችግር ተፈጥሯል። እነ አቡበክር ስዲቅ ረሱል ዓለይሂ ሰላቱ ወሰላም ችግር በዛብን ብለው ከረሱል ዓለይሂ ሰላቱ ወሰላም ሄደው ጠይቀው ያውቃሉ? ላ እንተድዑሁም ላ የስመዑ ዱዓአኩም ወለው ሰሚዑ መስተጃቡ ለኩም ወየውም አልቅያመቲ የክፍሩነ ቢሽርክኩም ወላ ዩነቢኡከ ምስሉ ኸቢርኩን ሚለው አላህ ተዓላ። ብዙ ወንድሞች አሉ። ኢና ላሃ ዕንደሁ ዕልሙ ሳዓ ወዩነዝሉ ልገይሰ ወየዕለሙ ማ ፊ ልአርሓም ወማ ተድሪ ነፍሱ ማዛ ተክሲቡ ገዳ ወማ ተድሪ ነፍሱ ብአየ አርድን ተሙት ኢና ላሃ ዓሊሙን ኸቢር። እገሌ ወልይ ነው በሚል ሽንጣቸውን ገትረው እስከ የውም አልቅያማ ድረስ ወሎ ውስጥ ሸው ሴን ጅብሪል የሚባሉ አሉ። እስከ የውም አልቅያማ የሚመጣውን ጽፈዋል ብለው የሆነ አንዲት ቁራጭ ወረቀት ይዘው የሚያነበንቡ ወንድሞች አሉ። እንምከራቸው። አላሁ ተዓላ ከሰዓት በኋላ እንኳ ከነገ ምን እንደሚፈጠር ማንም ሰው የሚያውቅ የለም። ላ መለኩም ሙቀረብ ወላ ነቢዩ ሙርሰል። ሸው ሴን ጅብሪል እስከ የውም አልቅያማ የሚመጣውን ተናግረዋል ብለው የሚያነበንቡ ወንድሞች አሉ። የሆነ አንድ ቅጡ ቁራጭ ወረቀት ይዘው የእሳቸው ነው ብለው ያ የሞት ወንድ አባ እንትና ሸህ ሁሴን ጅብሪል እሳቸው ይጻፉት አይጻፉት የምናውቀው ነገር የለም። ግን ያንን ይዘው ቁርአኑን ረሱል ዓለይሂ ሰላቱ ወሰላም እንኳ እኔ ነገ እንዲህ አይነት ነገር አውቃለሁ ብለው በቁርአን በስንት አያት ነው ከነገ የሚፈጠርን ነገር እንደማያውቁ አድርገው የሚነግሩን በቁርአን ማለት ነው። ግን እነዚህ ወንድሞች አሉ ሽንጣቸውን ገንትረው ሸህ ሁሴን ጅብሪል እስከ ቂያማ ድረስ የሚመጣውን ጽፈዋል ተንብየዋን እያሉ የሚከራከሩ አሉ። እኔ ገጥሞኛል፣ እዚህ እኔ ያለሁበት ሀገር የሚከራከሩኝ አሉ። ግን ራሴ ስሜቴን ተከትዬ ለዲዕዋ ሳደርግ የፈለገ ቢሰድቡኝ የፈለገ አጨፍግገው ቢያውኝ አልቀየማቸውም። ምክንያቱም ከተቀየምክና ከተኮረፍክማ ራሱ ፐርሰናል አረግ ነው ማለት ነው። ዳዒ የሆነ ሰው በጥሩ እስሉብ ቢሰድቡን እስከ መመታት ድረስ ብንሄድ መኮረፍና መቀየም የለብንም። ምክንያቱም ዲዕዋ የምናደርገው ለአላህ ብለን የረሱል ዓለይሂ ሰላቱ ወሰላም ሱና ኢሕያ ለማድረግ እንጂ ያን ሰው ጋር ያን ወንድሜ ጋር እኮ ምንም አይነት ችግር የለም። በዱንያ ፐርሰናል ችግር የለብንም። ግን የፈለገ ነገር ቢሆን እኛ አሁን ወንድሜ እንዳለው ሰላማት ማለት ነው፣ ሰውን ቅር ይለዋል ብለን ወደ ቢድዓ ጭራሹን መቀላቀል የለብንም። ለምሳሌ አንዳንድ ወንድሞች አሉ፣ የተለያዩ ቢድዓዎችን የሚሰሩ ወንድሞች ከዚያ እነሱ በሚያዘጋጁበት ቀን እኛ ሄደን እዚያ ለዲዕዋ ከሆነ እሺ እንሂድ፣ ሄደህ ዲዕዋ ማድረግ አትቀመጥ ከዲዕዋ በኋላ። ግን ቅር ይላቸዋል ብለው የሚሄዱ ወንድሞች አሉ። ደግሞ ጋብዘውናል፣ ጠርተውናል፣ እዚህ ከመሐደራ ላይ ይሳተፋሉ። ግን በሌላ ቀን በየአመቱ መውሊድ ሲሆን ሄደው እዚያ አብረው የሚጨፍሩ አሉ። እንደዚያ ከሆነማ ምኑን ታጥቦ ጭቃ ይላል የሀገራችን ሰው። እና ኢንሻአላህ ይሄ የሽርክ ነገር በጣም ከጸጉር የረቀቀ ስለሆነ ኢንሻአላህ ሽርክና ይሄ ቢድዓን በተመለከተ እነሱ ካፊር ናቸው እነሱ እንዲህ ናቸው የሚለው ያ ሌላ ጥያቄ ነው። ግን እንደ ቀላል ነገር አይተነው አሁን ይሄ ቢድዓን ነገር ቅድም ኡስታዝ እንዳሉት መን አመለ አሚለን አሽረከ ፊህ ማ ገይሪ ተረክቱሁ ወሽርካ ነው የሚለው አላሁ ተዓላ። ነቢዩ ያልሰሩት እና አቡበክር ስዲቅ ያልሰሩት አንዳንድ ወንድሞች አሉ። ወላሂ ኡስታዝ አዛን ረሱል ዓለይሂ ሰላቱ ወሰላም በዑስማን ጊዜ አይደለም እንዴ ያለኝ ሰው አለ። እንደዚህ እኔን ሁለት ጊዜ አዛን የሆነው በነቢዩ ጊዜ መች ነበር አለኝ። አዛን እኮ አስሉ መሰረቱ ረሱል ዓለይሂ ሰላቱ ወሰላም መዲና በሄዱ የመጀመሪያ ጊዜ በመጀመሪያው ዓመት ላይ የተመሰረተ ነው፣ የተጨመረ ነገር አይደለም። ደሞና ዑስማን ቢኑ አፋን ብሎ ማለት አለይኩም ቢሱነቲ ወሱነቲ ኹላፋኢ ራሺዲን አልመህዲይን እና አቡበክር ስዲቅ የጨመሩት ምንም ነገር ቢሆን ረሱል አለይሂ ሰላቱ ወሰላም ከመስመር የለቀቀ እንዳይሆን እንደማይሰሩ ስለሚያውቁ ፈቅደዋል እንድንከተላቸው። አለይኩም ቢሱነቲ ወሱነቲ ኹላፋኢ ራሺዲን አልመህዲይን። ከዚያ ውጭ የመጣው ግን ከዚያ ውጭ ያለ ሰው ከዚያ በኋላ የዛሬ 300 400 ዓመት የዛሬ 1000 ዓመት ውስጥ የመጣ የተፈጠረ ነገር ልንከተለው አይገባም። ዲዕዋውን ግን ሄደን መቀላቀሉ አደራችሁ ነው ማለት والله ወንድሞች። ይሄማ አፈረስ ነው ማለት ነው። እና ኢንሻአላህ እነዚህ ወንድሞችን በተሻለ መጠን መጥፎ መሆኑን ቢዲዓ ቅድም ረሱል ኡስታዝ እንደነገሩን ማለት ነው በተለያየ ጊዜ እንሰማዋለን። የውመል ቂያማ እዚያ ጭንቀት ቦታ ላይ ምላስህ ውሃ ጥም ተሸምቅቆ ምላስ ጥርስህ እስከንትን ድረስ የሚከፈትበት ቀን ፀሐይ ቀድረ ሽብሪን ናታች ላይ ሚል ያህል ቀርባ 50 ሺህ ዓመት የምንቆላበት ቀን በዚያን ሰዓት ሐውድ የሚከለከሉት ምንድን ነው? መላይካው ወጥቶ ወደ ኋላ ሲመልሳቸው አንተ ከሄድክ በኋላ የሰሩትን አታውቅም አንተ ሲሏቸው ቡዕደን ለኩነ ሱሕቀን ለኩነ የሚሏቸው ረሱል ዓለይሂ ሰላቱ ወሰላም ምክንያቱም ነብዩ ያላዘዙት ያልሰረቱን መስራት ከዚያ ጠም ከዚያ ቃጠሎ ሐውድ እንዳንጠጣ ይከለክለናል። እና ኢንሻአላህ ይሄ ነገር በጣም ልንጠነቀቀው ይገባል። ጓደኛን በማክበር ላጧዓተ ሊመኽሉቅን ሊማዕሲየቲል ኻሊቅ ካፊር ናቸው እንትን ናቸው ወደሚለው ከመሄድ መሄድ ሳይሆን ተው ብለን መከልከል ግድ ነው። በረአተ ዚማ ራሳችንን ነጻ ለማድረግ ማለት ነው። መቀበል አለመቀበል የራሳቸው ጉዳይ። ግን ነገሩን አሁን እዚያ ሄዶ መቀላቀል፣ እዚያ ሄዶ መብላት፣ እዚያ ሄዶ ምናምን ሲባል እንደቀላል ነገር መስሏችሁ እንዳትሄዱ። ኡስታዝ የነገሩና አሁን በአገራችን ላይ የሚሰራው እነሱ የሚሰሩ ሰዎች ኩፍር እንደ ለምሳሌ ያ የሞተው ሰው ይረዳናል፣ ልጅ ይሰጣል፣ ይነሳል ብለው እስቲጋሳ የሚያደርጉ አሉ። ዝም ብሎ ለመብላት በየዋህነት ሳያውቅም ይሄዳል። ዝም ብሎ እንደ ባህል ወስዶት ግን ብዙዎቹ ዱዓ እዚህ እንኳን ውጭ ሀገር ሆነው ዱዓ ሲያረጉ ጭንቀት ሲያጋጥማቸው እጃቸውን ዘርግተው አድሩስ እያጨሱ ድረሱልን የሚሏሉ። ይሄ ቀላል ሽርክን እንደ ቀላል ነገር ነው አይገባም። እና ኢንሻአላህ ዳዋ ከማረግ ወደ ኋላ እንበል። ግን ሰዎችን ቅሪላቸዋን ብለን አሁን ኡስታዝ እንዳሉት እውቀቱ ትንሽ ከማንችላቸው አይነት ሰዎች ከሆኑ ተሸንፈን ዲን አልኢስላም እንዳናሰድብ አደብ ማድረግ አለብን ማለት ነው። ካልሆነ አንተ በተቻለ መጠን ባወቅ ነው ዳዋ ለማድረግ እስከቻልን ድረስ ወደ ኋላ ለዳዋ አንበል። ሰዎችን መምከር በጥሩ እስሉብ በጥሩ እንትን ኢንሻአላህ ዳዋ ከማድረግ አን ወደ ኋላ አንበል ለማለት ነው። ይህን ነገር ቀለል አድርገን አይተን ረ ነገሩ ቀላል ነው ብለን ወደ ቢድዓ እንዳንሄድ ተጠንቀቁ ለማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ኦኬ ኡስታዝ አሁን ባስተማሩት ላይ እኔ ተማርኩትን ነው እንትን ምለው ጀዛኩምላ። ካልተሰማችሁ ሁለት ሁለት ሰጡኛላችሁ ኢንሻአላህ። ኡስታዝ ሲያስተምሩ ከተማርኩት ውስጥ ለምሳሌ ማለት ነው ረሱል ሰለላሁ ዐለይሂ ወሰለም አላህ ሱብሃነሁ ወተዓላ ያንን ሐውድ የሚጠጡ ሰዎች ማለት ነው ለአላህ ብለው የተዋደዱ ሰዎችና ሙብተዲ ያልሆኑ ሰዎች ናቸውና ለአላህ ብለው የተዋደዱ ሰዎች ከሰባት ውስጥ አንዶች ናቸው። እኔ ግን በጣም የሚገርመኝ ያችን አርሽ ጥላ ስር የሚቀመጡት እንደገና ደግሞ በዛ አውድ የሚጠጡትን አላህ ሱብሃነሁ ወተዓላ በዛ በሙቀት ጊዜ ሁሉም በተጨናነቀበት ወቅት ከሚያድናቸው ሰዎች ውስጥ ቢያንስ ከሰባቱ እንኳን አንዱ መሆን እኛ ለመቻላችን ትንሽ እንትን ይላል ማለት ነው። ምክንያቱም ወይ እግሩ ወደ መስጊድ የተንጠለጠለ ሰው፣ እንደገና ፍትሃዊ መሪ ወይንም ሰደቃ ሲሰጥ ቀኝ እጁ ሲሰጥ ግራ እጁ ሳያይ የሚሰጥ ለአላህ ብሎ ያፈቀረ፣ ወጣትነቱን አግዞ በትዳር ካልሆነ ማንኛውንም ሀራም ነገር አይሰማም። ኦኬ ለአላህ ብሎ ሀራም ነገር ሳይሰራ ወጣትነቱን ጠብቆ ከተቀመጠው ውስጥ ይሄንን ቻንስ ያገኛል። ግን እኔ የሚገርመኝ አሁን ለአላህ ብሎ መጓደዱ ብቻ ሳይሆን ከሰባቱ እንኳን አንዱ መሆን እንዲያቅተን አይገባም። ግን ሰባቱ ውስጥ ሜሌለናለን። አላህ ይድረስልን። ሁለተኛ ደግሞ ረሱል ሰለላሁ ዐለይሂ ወሰለም አላቃቸውም፣ እነዚህ ከኔ በኋላ ይሰሩ። ሀታ በረሱል ሰለላሁ ዐለይሂ ወሰለም ጊዜ እኮ ሐማመቱል መስጂድ የተባለው ሰሃባ ሰደቃ ዱዓ አድርገውለት ይቅርብህ ሲሉት ለአላህ ብለህ ይቅርብህ ሲሉት አይ ዱዓ አድርጉልኝ ብሎ ዱዓ አድርገውለት ሀብታም ሲሆን እኮ ዘካ ሰደቃ አልሰጥም ብሎ በአቡበከር ጊዜ የሰጣለ ሸይጣንም ቢሆን እኮ በጣም የአላህ ባሪያ ነበር፣ ሰጋጅ ነበር። በአንድ ስጁድ ነው ከጀነት የተባረረው። እና የሰው ልጅ ካቲማው ነው። አላህ ሱብሃነሁ ወተዓላ መጨረሻውን አርባይን ሀዲስ ላይ እንደምናየው መጨረሻው ሲያምር የሚለው ሀዲስ ላይ ተገልጾበታል ማለት ነው። እና እዚህ ላይ ብዙም ሊገርመን አይችልም ማለት ነው። ግን እኔ አሁን ምንድን ነው ከእሳቸው በኋላ ማለት ነው ስንቶቻችን ቢድአዎች ውስጥ የተዘፈቅናለን። ቢድአዎችን በተቻለን መጠን መራቅ እንዳለብን ነው። አይደለም ረሱል ሰለላሁ ዐለይሂ ወሰለም አላውቃችሁም ብለውን አይደለም፣ አላውቃችሁም ብለውን አይደለም። ሱብሃንአላህ በሞት የተለዩ ጊዜ ታስታውሳላችሁ። ሙአይመን በረካ እኮ አቡበከርና ዑመር ረሱል ሰለላሁ ዐለይሂ ወሰለም ከሞት በኋላ ልጠይቋት ሲሄዱ ምን ነበር ያለችው? ያ ረሱላህ እኔ አለች የረሱል ሰለላሁ ዐለይሂ ወሰለም መሞት አይደለም ወህይ መቋረጡ ነው። እንግዲህ በቀደር አላህ ነው የሄዱት። እንደገና ዑመር የተሰማቸው ስሜት ምን ነበረ? ረሱል ሰለላሁ ዐለይሂ ወሰለም ሞተዋል ያለ አንገቱን በጎራዴ ነው የምቆርጠው ነው ያሉት። ዑስማን እንደ ሴት ልጅ ነበር ሲያለቅስ የነበረው። አሊ ራሱን ነበር የሳተው። ግን እነዚህ ከምን የተነሳ ነው? አላህ በቀደረው ሞት ላይ የተሰማቸው ስሜት ነው። አላህ በቀደረው ነው የተለያዩት። እኛ ግን በወንጀላችን ነብዩ ሰለላሁ ዐለይሂ ወሰለም ከኔ አውድ አይጠጡም ወይ እነዚህ ሲሉ መላእክቶች አዎ እነዚህ አይጠጡም ከእርሱ አውድ ከተባለን እዚህ ጋር መጠንቀቅ አለብን ማለት ነው። ሌላው ደግሞ ያው ቢዳ የሚሰራ ሰዎች ጋር ሱብሃንላ እንደ ፊራውን እኮ ጠንካራ መጥፎ ሰው የለም። የምንሄድበት ሰው ፊራውን አይደለም። ይሄን ያህል እሱ ላይ የምንፈራው ነገር የለም። ሙሳ አለይሂ ሰላም ግን አንድ ሰው ወደ አንድ ሰው ዳዋ ሊያደርግ ሲል መጀመሪያ የሚወደድ ሰው መሆን አለበት። አንደበቱ ለስላሳ ያማረ የጣፈጠ መሆን አለበት። ምክንያቱም ሙሳ አለይሂ ሰላምን ብለዋል ሱረቱል ጣሂያ ከቁጥር 25 ጀምሮ ጌታዬ ወደ ምትልከኝ ሰው ታውቃለህ፣ ግን አንደበቴን እሩቱ አድርግ ከኔ የተሻለ ወንድሜ ሀሩን የተሻለ ነው። ቢያንስ እኛ በአንደበታችን መጥራት ማንችል ከሆነ ከኛ ጋር መግባባት አይችሉ የሚባል ከሆነ በአካባቢያችን ጥሩ አንደበት ያላቸው ለሰዎች ሩት የሆኑ በንግግራቸው የሚያምሩ ሰዎች ሊኖሩ ይችላል። በእነሱ መጋበዝ እንችላል። አንዳንድ ሰው ለምሳሌ እኔ ሀኑታ ማይኩን ያዥ ብላት አሊዝ ምን አገባሽ ነው የምትለው። እሙሲያም ግን ሀኑታ እባክሽ ማይኩን ያዥ፣ ንግግራችን አንድ ነው፣ ግን የአነጋገር ስልታችን ሊቀየር ይችላል። ስለዚህ ሁልጊዜ አላህ ስብሃነ ወተዓላ አንደበታችንን እሩቱ እንዲያደርግልን ዳዋ ማድረግ አለ። ዳዋ የሚያደርግ ሰው በቅድሚያ ሊወደድ ይችላል። የፈለገ ሀዲስ ብትይዝ፣ የፈለገ ዳዋ ብትይዝ፣ አነጋገር ካላማረ ሰው ዲኑንም እስከ መጥላት ሊደርስ ይችላል ማለት ነው። ሌላው ደግሞ ዘር የተቆረጠው ያንተ አይደለም ረሱል ሰለላ ይሰማል አይደል? ዘርክ የተቆረጠው ያንተ አይደለም። ኦኬ፣ ዘሩ የተቆረጠው ያንተ አይደለም፣ የተቆረጠ የነሱ ነው። አዎ፣ ዛሬ ስንቶች ሀብታም ዘር ተቆርጧል? ስንት ሚሊነር ባለ ካምፓኒ ባለ መኪና ግን በዛው ያበቃል እንደሞተ። አንድ አሊም ግን አንድ የበተነው ካሴት አለም ያስታውሰዋል። ኢብኑ ተይሚን ልጅ የላቸውም ወለ ሚስት የላቸውም። ዛሬም ድረስ ግን ኢብኑ ተይሚን ራህመኩላ ኢብኑ ተይሚን አላህ ስራቸውን ይደድላቸው፣ ግን ስንት ሚሊነር ስንት ቱጃር ልጆቹን ቢኖሩት በመጥፎ የሚያስነሱት ስንት አለ። ሳህ ለአኼራው የሰራ ነው ሁሌ የሚታወሰው። እነ አቡ ለሀብ ምን የመሳሰሉ ቆንጆ ባለስልጣን ስንት ሚስት እምቢ ያሏቸው ስንቶቹ ቱጃሮች እነ ወሊድ ኢብን ሙጌራ ስንት ሀብታሞች ነበሩ፣ ስንቶች ነበራቸው። ግን ከሞቱ በኋላ ስማቸው ቀረ። ቢነሳም አሁን እንዲህ እርግማን እያወረድን ነው። ረሱል ሰለላሁ ዐለይሂ ወሰለም ግን ፋጢማ በት ሁሌ ትነሳለች፣ ሐሰን ሁሌ ይነሳል። ስንት ሰሃቦች እነ ካሊድ ኢብን ወሊድ አባቱ በክፉ ሲነሳ ልጁ በጥሩ እስከዛሬ ጦር መሰራት ሲጀምር አውሮፓ አሜሪካን እሱ ነው የሚያነሱት። ረሱል ሰለላሁ ዐለይሂ ወሰለም የተናገሩት ቃል አይደለም በሙስሊም በካፊሮች እንኳን እየተወሳ ነው ያለው ማለት ነው። ሌላው ደግሞ ግዴታችን ነው። እኔ ኡስታዝ እንዳሉት እኔ ራሴ በጣም የምወደው ወላሂ እውቀት የሌላቸው ሰው ጋር መቀላቀል በጣም ወዳለሁ። ሲያዳምጡኝ ራሱ እንባቸው ያስታውቃል። ዱብ ዱብ ዱብ ነው የሚለው። የሚያውቁትማ አላህ ይድረስልን። ይህንማ አውቋለሁ፣ ሀዲሱን ሰምቼዋለሁ፣ ኢንሻላህ እንሰራበታለን፣ እናውቀዋለን ነው የሚሉት። ስለዚህ የረሱል ሰለላሁ ዐለይሂ ወሰለምን ሀውድ ከመጎንጨት ደግሞ አንድ ትልቅ የተማርኩት ነገር ምንድን ነው? ሀሩን ረሺድ ሁላችሁም ታውቁታላችሁ። በጣም ፍትሃዊ የነበረ አሚር ነበር። አንድ ጊዜ ሰላተል ጀማ ከሰዎች ጋር በተቀመጡበት ባመለጣቸው ወቅት ማለት ነው ምንድነው ያደረጉት ሰላት ሲያመልጣቸው የሳቸው ኢማም የነበሩ ሸክ ነበሩና ያሩን አሉት አንድ ምሳሌ ልንገር አሉት ውሃ ይዘው መጡና እስኪ በዱንያ ላይ ምንም ውሃ ባይኖርና እቺን ግማሽ ውሃ ጠጥተ ስልጣንን ግማሽ ስጥ ብትባል ትሰጣለ በላ ሰጣለ አሉ እሺ ጠጥተ መሽኛ የለም ብትባል ልትሸና ደግሞ ግማሹን ውሃ እንት ልትሸና ደግሞ የግድ ነው ግማሽን ስልጣን ስጥ ብትባላሉት እሰጣለሁ አለ ያሩን ረሽዲን አንተ እኮ ሰላት ያሳለፍክበት ስልጣነ ከነዚህ ሁሉ ሰው ምትወያይበት አንድ ብርጭቆ ውሃ ለማይሞላ ነው አሉ የዛ የውሃ ጥም ይሄናል ስልጣነን አስለ እኛ ሀውድን ለማግኘት ምን አለ ወንድማችንን በሐቂቃ ብንወዱ አይደለም ስናገር ላላስከፋው ማለት አይደለም ዛሬ ማን ያዳምጣል የሱ ብቻ ነው እስኪ አንድ ሰው ስካይፕ አውሩት ዲሪሪሪሪሪሪሪሪሪ ማቆም የለውም ዲሪሪሪሪሪ እኔ በቃ መናገር ማትችሉበት ፋታ እንኳን የማይሰጠን አለ ማለት ነው ይሄን ሁሉ መጠንቀቅ አለብን ሌላው ደግሞ ግድ ነው እንትን የሰማናትን አንዲትም ሐዲስ ብትሆን ትክክል ትርጉማን ይዘን ከማን እንደመጣ ማስረጃ ይዘን ማድረስ አለብን የውመል ቂያማ አፋችን ተለጉሞ እንዳንነሳ ማለት ነው አላህ ሱብሃነሁ ወተዓላ በሱረቱል ተህሪም ቁጥር 6 ላይ ምንድነው ያለው አንተንም ቤተሰቦችንም ከጀሃነም እሳት አስጠንቅቅ ጀሃነም ደግሞ ማለት የቷ እንደሆነች ስነግራለሁ ሱረቱል ተህሪም 7ኛው ላይ ቀጥ ነው መቀጣጣያ ድንጋይና እሳት ሆነች ብሏል ስለዚህ እኛ የፈለገን በነጠላው መጥፎ ቦታም ቢሆን የፈለገን ቦታ ቢሆን ሙንከር ለማስጣል ብለን እስከምንሄድ ሁለተኛ ሌላው ደግሞ ትልቁ ነገር ምንድነው ቁርአኑ የኔ ዳዋ ጻህይ እስከሚወጣበት ከተዳረሰ ዳዋው መድረስ ግዴታ ነው ብለዋል አንዲትም ሐዲስ ብትሆን ሰው መግደል በጎራዴ አይደለም በሰይፍ አይደለም አንድ ሐቅ አውቀን ካልነገርናቸው ገደልናቸው ማለት ነው መጨባበጥ ሐራም መሆኑን የማያውቁአሉ ብዙ ነገሮችን የማያውቁአሉ ቀድም ደግሞ ኡስታዝ በተናገሩት ሰው ለብዙ ነገር ይዳል ብለዋል ሳ والله እኛ እኔ ያደኩበት ልጅም ሆኜ ማለት ነው ያኔ ጀስት ከ10 አመት በፊት ሳር ለመሸጥ እንሄድ ነበር እኔ የሚመለኩት ሰውዬ አስለሞተዋል የዛሬ ስንት ሺህ አመት ስንት መቶ ስንት ጊዜያቸው ነው ከመጣሉ ሳር ልንሸጥ እንሄዳለን በክረምት ነበር ወሊዱ ሰኔና ሐምሌ ላይ በሳምንት በአመት 3 ቀን ነው ያ ሳር ከሰፈራችን እየቀነጠስን ክረምት ስለነበረ ያን ሳር ወስደን እንሸጣለን ሌላው ደግሞ ከረሜሎች ምናምን ፔፕሲዎች ምናምን እንሸጥላቸዋለን እንደገና ደግሞ መንዙማው የሁሉም ነው የኦሮማሌ አማራሌ የሁሉም እንደገና የወጣቶች አለ ይሄ አሁን ዘመናዊ ምናምን የሚባል እሱ ጋር እንሄዳለን እንደገና አሉ ደግሞ ልባቸውን ጥፍ ታደርከው ሲጨፍሩ የሚያማምር ኮፍያ የሚለብሱ ከክፍለ ሀገር የሚመጡ በቃ ልቡ ይጣፋል የሰው ሚስት ያቀፈ የሱ ሚስት እየመሰለው ሲጨፍር ኮፍያውን ሲነጠቅ ኪሱ ስር የገቡ ብር ሲወስዱበት በቃ እየገረመን እንዲ ልቡን እየጣፋ ግን አንድም እናቀው ነገር የለም ያኔ በቃ እንደገና እንዳሉት ኡስታዝ በብዛት ሴትና ወንድ ፍሪ የሚሆኑበት ነው አባቶች ለአንድ አመት ልጆቻቸውን ሷል የተባሉ አባቶች ይዙና የዛኔ ሶስተኛው ቀን ሲልሲላ ይባላል ሁለተኛው ቀን ምንድነው ሚሊራ ነው ምናም ስም አለው ይለቋቸዋል የዛን ቀን በየሱቁ በቃ አዳር ነው ንግዱ ማለት ነውና በብዛት ያው ለስንት ጊዜ ታመቀች ሴት በማግስቱ አገልግል ይዛለት ነው የምትሄደው ለአባቷ ማለት ነው መጀመሪያ አመት ሙሉ ከነምግቧ ተቀምጣ በአንድ ቀንና በሁለት ቀን አገልግል ይዛለት ትመለሳለች ይሄንን አይተናል እንዳሉት ኡስታዝ እኔ አሁንም ምለው አደራ ምለው በምትናገሩበት ሰዓት ምትወደዱ ሰሆን መሆን አለባችሁ ግድ ነው አንድ ዳዒ መጀመሪያ ሊወደድ ይገባል ሁለተኛ ወቀት ሊኖር ይገባል ሶስተኛ ለዛ እንደበቱ ፍርዖንን አላህ እንኳን በለዛ እንደበት ነው አናገር ብሎ ለነቢ ሙሳ ነብይ ይሄ ከተመከረኛ ጃሂል ስለዚህ ሁሌ ዱዓ ማድረግ ያለብን ያው ሱረቱል ጣ ቁጥር 114 ላይ ጌታዬ ዒልምን ጨምርልኝ ነው አሁንም እምላችሁ ቁርአንን ይዛችሁ ሐዲስን ይዛችሁ ማስረጃ ከተናገራችሁ ማንንም አይናገር አንገቱን ነው የሚያቀረቅረው እውቀታችሁን ደግሞ በጃሂል ማል ነው የምታቁት አይናቸው ዱብ ዱብ ይላልምባቸው ቅርር ቅርር የወላጅ ሐቅ ሲነገራቸው ያለቅሳሉ አዋቂ ነኝ ምለው አባባክሽ በሸከሊን ሰምቻለሁ ብሎ ጭራሽ ክላፍ ውስጥ ገብቶ ያደባድበናል ጀዛኩሙላህ ማይክ ፍሪ ኡስታዝ ሐኑታ ወይንም ባህሪ ለእስላም ቀድም ሲፈልጎት ነበሩ አንንጃ ሜሴጅ እዚህ ጋር ሲጽፉ አላዩም ይሆናል ይመልከቱላቸው ማይክ ፍሪ ያክፖቹ ስላለቁ ነገ እንደገና በተፍሲር እስከምንገናኝ ደህና አደሩ ነው ማለትቹ ባረከላሁ ፊኩም ግዲ በሰማነው ምን ሰራ ያድርገን አላህ Subhanahu Ta'ala ማይክ ፍሪ